الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. السمال نعم. أوه ما شاء الله، ما لنا شيء بشير 14، الله يعطيك 14 جنة والله. أسرارات الجنة بسير لهم جنة شو سباتنا شو دبل أدركات شو دبل دبل سبات الجنة دبل كدركات شو أسرارات هنا إن شاء الله. እና እውነቴነው በጣም ቆንጆ ነው። 14 ሩክኖች አሉ። ብንቆጥራቸው ልንቆጥራቸው እንችላለን? እሺ በኋላ እንቆጥራቸዋለን። የስያም ሩክኖች ስንት ናቸው? ማን ነግረኛል? አርካን ስያም ከም አርካን ስያም ኦ ሙስያም በርቅ መጣ። ሁለተኛ ሙህያም 10 ቸር ነች ይቺ ልጅ ወላሂ 10 እሺ ሐጅ ሚ 2 6 9 2 10 6 9 እንዲ ቁጥሮቹ በሙሉ ሙሉዋቸው አራት የሚል የለም። አራት 3 እና 7 ይቀራል። በሉ እንጂ በሉ እና አራት አለ ማሻአላ። ኡሙ አብዲን አባ ኦር ኡሙ አብዲን ደሞ 3 ለኡሙ አብዲን ቀውላን አሉ። ለኡሙ አብዲን ሁለት አስተያየት አለ ማለት ነው። እንግዲህ ለዑለማዎቹ ሁለት ቀውላን ስንል ኡሙ አብዲን ደግሞ ሁለት አስተያየት አላት። አራትም ሊሆኑ ይችላሉ፣ ሶስትም ሊሆኑ ይችላሉ። ትላላች እንግዲህ ምንድን ነው የቀረው? ሰባት ቀ ሰባት መጣ ደግሞ አቡ አይሻ ሰባት ይላል። ኸላስ ሁለት ሶስት አራት አምስት አምስት ያለ ሰው የለም። አምስት ቀረች ወንድሞች፣ አምስት አለ እንግዲህ ቀልድ ነው ወይስ እውነት ነው? አምስት አለ በረካ አምስት አለች። ናም አልሃዲያ አምስት አለ። እንግዲህ አሁን ረብሻ ተነሳ። እንግዲህ የጾም ሩክኖች የጾም ምሰሶዎች ሁለት ጀመረና 3 4 5 6 7 8 9 10 ደረሰ። 12 የሚል የለም። ጨረታ እኮ ነው። አሁን ማን ይገዛል ይህችን ሰያራ? ማን ይገዛል 3 4 5 የሚሉ ምን ነካችሁ ወንድሞች? 12 አረ ማነሽ? መሪዳይ መርዲያ መርዲያ መርዲያ 12 ነው። አረ ሁሉ ከኪስሽ ነው ያመጣሽው ይሄ ነገር። እውነቴ ነው። 25 አሁን ቀልድ ሆነ። خلاص እናስቆም። ኡሙ ነቢል 25 አለችኝ። 25 የሰላትም 25 አይሆንም። 25 ሩክኖች። እሺ 30 የሚል የለም? አምጡስ 30 ቀልደኞች ታሾፋላችሁ እናንተ እንግዲህ። እሺ የጾም ምሰሶዎች ምን ማለት ነው? ምሰሶዎች እነዚህ አሁን የምጠቅሳቸው ምሰሶዎች ከሌሉ ጾሙ ይፈርሳል። ኦኬ አሁን ሎጂክ ተጠቀሙ። ያኒ መንጠቂ ጭንቅላጣችሁን ተጠቀሙና አሁን የምጠቅሳቸው ስንት ናቸው አላቅም። ከነዚህ አንድ ከጎደለ ጾሙ ይፈርሳል። ሌሎቹ ግን ሌሎቹ ከተውናቸው ግን ጾሙ አይፈርስም። ግን ሱና ሊሆኑ ይችላሉ፣ የተወደዱ ሊሆኑ ይችላሉ። ሩክኖች ካልን ግን ከነዚህ አንድ ከጎደለ ጾሙ እንዳልጾምኩ ይታሰባል። ስለዚህ መጀመሪያ ኡሙ ሲሃም ያለችው ነች ማሻአላህ ይባረክ ፊሃ ወይዝድሃ ፊ ዒልም የጾም ምሰሶዎች ሁለት ብቻ ናቸው። ሁለት ብቻ ሶስተኛ ያላቸው ምንድናቸው ብንል አንዱ ኮመን የሆነው ነው ለሁሉ ዒባዳ ለሁሉ ዒባዳ አለሱ የማይሆነው ትልቅ ምሰሶ ምንድነው እሱ? አንደኛው እስቲ ጻፉልኝ ምንድነው? አንያ አንያ አንደኛው ሩክን ነው። ለአነ ነብይ ሰለላሁ ዐለይሂ ወሰለም يقول انما الاعمال بالنيات وانما لكل امرئ ما نوى አለንያ ምንም አይነት ስራ የለም። እሺ ሁለተኛ يقولون ان تمسك عن الطعام والشراب من طلوع الفجر الى غروب الشمس ينو ሁለተኛው ምሰሶ ከምግብ ከመጠጥና ከኒካህ ወይም ከጅማ ከነዚህ ፈጅር ከገባ በኋላ ፀሐይ እስከምትጠልቅ ከዚህ ነፍስህን አስረህ ከዚህ ተከልክለህ እንድትውል እነዚህ ናቸው። እስቲ አምጡልኝ ሌላ ስድስት ያላችሁ ምንድነው? እስቲ አሁን እንግዲህ የምርመራ መጣ። ስድስት ያላችሁ ከየት ነው ያመጣችሁት? አራት ያላችሁ ከየት ነው ያመጣችሁት? ሶስት ያላችሁ ጠቅላላ እስቲ አምጡልኝ። ሁለት ያሉት እንግዲህ መልሻለሁ፣ ሁለት ናቸው። ሶስት ያላችሁ አራት ያላችሁ ከየት ነው ያመጣችሁት? እጃውጥተም እንትን የሚናገራለ ተናገሩ ማ ምሽክላ ግዜ ስላለን እጃውጥተ ተናገር 12 10 10 ያሉ ግን ለቀልድ ይመስለኛል እኔ 25 ማ يعني سنسق سلكرمن لياسقن بلو مثلن يالو 25 يالو على كل حال غزي عندنا طفا انغدي هلت ناتشو مندناتشو النيه عند هلتنيا كفجر جمرو اسك صحي اسكم تطلق درس كمغبنا كمتطنا كجمع تكلكله عند تول ليلى يلم يفلغاتو النجر بتامطو ركن يميبال يلم اشي انزين ركنوچ انزين ناتشو اوكي كذا قتلوا النيه من بله نو متنيت لمثالي عند رمضان سيبال ليليت من دونو ميبالو استماني نغرينال من بله نو نيه متارغو نويتو اصوم نو ميبالو اشي من دونو ميبالو اوكي ايمان تنغرينال ان شاء الله ايمان ما يكفري السلام عليكم ورحمة الله وبركاته ياو نيا مدرج بسلاساو قنوم نيا مدرج نو نيا ادرجن ياو مصوم نو ياو لا الله اندهونا مصومو اندمناقو زاريم نغم كنغودم 30 سكيم يبال بنيا نو نغا صومال نو بلو منيت بزا نو السلام عليكم ايمان اركهم اني اركهم مكنياتهم 30 ቀን ንያ ያደረከነው ምጽመውላ ግዴታ ነው እንጂ 30 ቀን ንያ ያደረከነው ምጽመው ንያ ካላደረከማ ጾም የለም ይሄም ተብለናልኮ ላኪን ንያው እንዴት ነው የምትለው ንያው ይሄን አልመለስሽም አንቺ እሺ ማይክ ፍሪ السلام عليكم ورحمة الله وبركاته نية وانا وراسو السحور تنستو مبلات وراسو وانا يا رمضان نية وانا وسو راسو تنستها من نساتنا مبلات وسو وانا نية نو إلى اللوني ببكني السلام عليكم ورحمة الله وبركاته እሺ ኡሙህያ ሁለት ያቀ ነው መጠይቅሽ በመጀመሪያ ደረጃ አንቺ ነሽ 6 ምሰሶ ያልሽው የጽያም ምሰሶዎች 6 ነው አልሽ አምጪያቸው አሁን ምንድናቸው በጭንቅላትሽ የነበሩ ምንድናቸው hatta እናርማቸው ሁለተኛ ስሑር መብላቱን ያ ነው አልሽ ምን ማለትሽ ነው ያን አጠቃላይ እስክ በአጠቃላይ ተናገር ንያ ምንድነው የሚባለው በአጠቃላይ ስሑር ተነስተ መብላቱ ብለሻል ግን አጠቃላይ ተናገሪ ጀነራል ኦኬ ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ስድስቱን ካናላኩ እኔ አስር ነበር ያልኩት አስር ያልኩበት ያኒ ጾም የሚጾሙት መስሎኝ ነበር አስር ያልኩት አፉ በሊነሱ ንያው ደግሞ አንደኛ ንያ እናደርጋለን ያኒ ንያችን ተነስተን ስሑር ለመብላት ራሱ አንዱ ንያችን ነው የምንለው ወይ አህመር ስናንተ አግራት ነው ኢዛኩም ናን ፈኸር ኡስታዝ ጠፋብኝ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ ምን ለማለት የፈለገችው ምህያ ማን ነው የሚነግረኝ እስቲ አሁንም ብዙ አልጨመረችም ምንድነው ንያ ንያ ስሑር መብላቱ ራሱ ንያ ነው አለች እሺ በአጠቃላይ ማይክ ፍሪ السلام عليكم ورحمه الله وبركاته ان شاء الله اني ميلو نويتو صوم رمضان قضاء لانه ميلو مثلا جزاكم الله خيرا السلام عليكم ورحمه الله وبركاته ايش يا وندمي عبدوكا رايا የሱ መልስኮ አንድ ነገር አስተዛለኝ አስተወሰኝ አረቦች ሲመስሉ ምን ይላሉ ذهب يكحلها فاعماها له አንዱ ኮ ነው ልጅቷን ሊኩል ሄደና ኩል ይዞ ሄደ እኩል አለሁ ብሎ ሁለት አይኗን አፈሰሰው ያኔ አበላሻት ማለት ነው እሱ ሊያሳምር ነው የሄደው ግን ነገሩ አባላሽቶ ተመለስ አሁን እኮ ተመልሶ ነበር እኮ መልሱ አንተ አሁን ወደ ኋላ አባላሽው ነወይቱ አሱም ፈርድ ይህማ ቢድዓ ነው በጣም ከባድ ቢድዓ ነው ይህን አሁን ያልከው ስለዚህ ይህን ለማግኘት ነበር ደግሞ እኔ የጠየኩት ምንድን ነው ይህን ለማግኘት ነው ይህን አይነት የሚያስቡ ሰዎች ወንድሞች ስላሉ እነሱን ለማሳረም እና ለማረም ብዬ ነው ይህን ጥያቄ ጠየኩት ስለዚህ ንያ እንዴት ነው የሚደረገው ማይክ ፍሪ السلام عليكم ورحمة الله وبركاته تسمع؟ يا الله اشي استاذ اني يني دمو اهون ما نو ابو كان اندالو سايلوني يقربني خلاص بدانو بلوال وكنياتو ما قربي تتمرنو اندزا نبرا نبيتو سو من قديان ادائي من عمان بلو تبلو انقدي سو نبري لما دبن استاذ لكن اهون اندتا ماركوز نيا كلبنو نيا كلب نو استاذ بقى خلاص ليلا يلم نيا نيا من ادرغو كلباتين نو بقى نغى صوم الله بيه كلبين يا ادرغال والسلام عليكم ورحمه الله وبركاته ايش ييچن نبر يفلكوت اهون زنبلن 10 دقيقه اي وسدنو تقلالا اني استمراتشو الله كوي نغر تقلالا عبادات عند عباده يلم بدين الاسلام عند عباده يغنم بقى في ميلو وين بملاس يميبالو نغر ጠቅላላ ንያ እስቲ አንድ አምጡልኝ አንድ ንያ አስተምጡልኝ በአፍ የሚባለው ማት ሐስ ማት ጅዱን አበደን በሙሉ ንያ በልብ ነው ቦታው ራስህ ማሰቡና ማሰቡ እሱ ነው ንያ ወንድሞች ካሁን በኋላ ተሳሳቱ የፈለገውን በሰላትም ይሁን በሲያም ይሁን በምን ይሁን በምን ይሁን ንያው በልብ ነው የሚባለው ያው ሙህያም ዳለችው ተረስተ ስሑር መብላቱ ምንድነው 11 ወር ተነስተ በለሊት በልታህ ታቀም አሁን ግን ትበላለህ ምን ነው እጾማለሁ ማለት ነው بس ይሄ ነው ነው ያው ኢንሻአላህ እሺ እንቀጥልና يقول النيه ሁለቱ መሰሶች እንግዲህ ንያና ጾመህ መዋል ከፈጅር እስከ እንትን ማለት ነው طيب مثلا واحد እንዳልኳችሁ አሁን ንያ በመላስ ከሆነ ብዙ የሚያስቁ ነገሮች አሉ ትዝ የሚላችሁ ከሆነ እኔ ነገርኳችሁ أنا شيخ الإسلام نتيمية من لالو نيا بملاس بنور بهون واجب بهون بملاس نياو عند سو تفحنا برتقال قزتو عند يتامم سو بهوسبيتال لنا السون لما زيير بلو تفحنا برتقال يقزانا سي قزا قديتا هونال بملاسو نيا مارق نويتو أشتري تفح كيلو أبو سرة يا انتنو يا فلسطين انتنو هونو انتنو برتقال يا فلسطين تفاح دومو يا اسرائيل اندزي اجازان له 2 كيلو دومو لاغلي نو او دومو بزي قنو منان بله اي چواتا هونوال نا نيا جديتا بملاس بيهون نورو مانينيوم لبس ستغزا لمثاله يا لبس غزار له سايزو اندزي نو لاغلي نو منامن منامن تلاله ادلم ሁለተኛ አስቀኝ ደሞ ሸህ መሐመድ ሳልህ ነው ተሚን የነገሩን ነገር ነው አሪ እንደ ጆክ ነው የሚታሰበው እንግዲህ አንድ ሰው በመካ እየሰገዱ በመካ ጀማዓ እየሰገዱ ማለት ነው በካዕባ አንዱ ከነዛ በመላሳቸው ነው የሚያደርጉ ነው እና ምን አለ ንወይቱ ኡሰሊ ፈርድ ሰላተ ዱሁር 4 ረክዓ ማእሙማን ፊ መካ አልሙከረማ ፊ ልካዕባ ብለዋል አሁን አንዱ አጠገቡ ነበርና በጣም ተደነቀና ነካ ነካ አርገው ምን ነው ነው ስለው አረ ታሪክ ረሳሃለው ታሪክ በታሪክ አርገህ ቀይደው ነገ አላህ ስብሐ ወተዓላ የታገኘው ነው ፋይሉ ፋይሉ ኮይ ጠፋል በታሪክ አርገህ ቀይደው ታሪክ በልስቲ እለት የዚህ ወር ጁን 30 ምናምን ምናምን በላለው እና ሲያሾፍበት ነው ማለት ነው ስለዚህ ይሁሉ አይባልም ብለን እንትን እንላለን ኢንሻአላህ طيب ከዛ በኋላ ለምሳሌ እነን ልንገራችሁ አንድ ሰው ኢሻ ሰግዶ ተራዊህ ሰግዶ ሞባይሉን እንትን አደረገው ለምሳሌ የሱሁር ወይም ፈጅር ጊዜ ብሎ ሞላውና ወይም ሰዓት ሞላ እሺ ተኛ ተኝቶ ብር ሲል ለካ ፈጅር ገብቷል የት አለው ንያ ንያው ራሱ ሞባይሉ ሞልቶ ወይም ሰዓቱ ሞልቶ መተኛቱ ስሑር ለነሳ ብሎ ነው የተኛው ፈጅር አይደለም ስሑር እነሳለሁ ብሎ ከሞላ ይህን ራሱ ንያ ነው አሉ። ጠይብ ላኪን ቃሉ ላቡድ ምን ንያ አን ተእቲ ቢሃ ቀብለ ጥሉዕ ልፈጅር። ንያው ግን በልብ ቢሆንም ከፈጅር በፊት ይህን ንያ መታሰር አለበት በልብህ። አደርዋይስ ያኒ አንተ ረመዳን በሙሉ ንያ እጾማለሁ ብለህ ንያ አድርገህ አይሆንም። በየሌሊቱ ያኒ ለምሳሌ ፍጡር ከበላህ በኋላ መቅሪብ በቃ በዛ በለው፣ በዛ ንያ አድርግ። ግዴታ አይደለም ሌሊት ልታደርግ፣ ኸላስ ፀሐይ ጠልቃለች እና መቅሪብ ፍጡር አደረክ እየበላህ ንያ ለነገ ብለህ በቃ በልብህ አስበው፣ ወይም ተራዊህ ከሰገድክ አስበው፣ ወይም ደግሞ ከፈጅር በኋላ መሆን አለበት ይላሉ። ከዛ በኋላ የቁል ወሩክን ታኒ ህያ አልኢምሳክ፣ ሁለተኛው ምሰሶ ደግሞ ሳትበላ መዋል ነው። እነዚህ ሁለት ብቻ ናቸው እንትን የሲያም ምሰሶች። ባዕድ ሀዛ ነተከለም አን አንዋዕ ሲያም። እንግዲህ ረመዳን ብቻ ነው ሲያም ያለው ወይስ ሌላም ሌላም ሲያም አለ ብለን እስቲ ስማቸው ብቻ እንጥቀስ። የሚገርማችሁ አንዲት ባሪያ ነበረች አሉ በዛ ጊዜ በሰይድና አልይ ወይ በሰይድና ዑስማን ጊዜ ነው። አንዲት ባሪያ ተሽጣ በአንድ ቤት ታገለግል ነበር። አሁን እነዚህ ቤቶች በቃ እንትን አልዋት ነጻ ወጧትና ወደ ሌላ ቤት እንደ ሰራተኛ ወደ ሌላ ቤት ሄደች ማለት ነው። አሁን እነዚህ አዲስ ቤት የሄደችበት ቤት እና ምን ያደርጋሉ? ዝም ብሎ በቃ ይበላሉ ይጠጣሉና አሁን እሷ መጾም ጀመረች። ሰኞ ሐሙስ መጾም ጀመረችና አይዋትና እረ ረመዳን እኮ ገና ነው አልዋት። እንዴ ረመዳን ብቻ ነው የምትጾሙት እናንተ? እንዴ ረመዳን እኮ ገና 6 ወር ይቀረዋል ብሎ ሲነግሯት ደነገጠችና፣ ምክንያቱም እሷ በነበረችበት ቤት በጣም በጣም ሙስሊም የሆነ ቤት ነበረች። ሰኞ፣ ሐሙስ 3 ቀን በወር አንድ ቀን ይጾማሉ፣ አንድ ቀን ያፈጥራል ያሉ ሱናዎች የሚጾሙበት ቤት ነው የነበረችው። እዚህ ስትመጣ ረመዳን ብቻ የሚጾሙ ሰዎች ሆነባትና፣ እንዴ ምንድን ነው አለ ረመዳን አትጾሙም አለች። ረኛ አለ ረመዳን አናቅም ሲሏት፣ ወላሂ አለች ይህች ሌሊት እዚህ አላድርም አለች። ወደ ነበርኩበት ቤት ባሪያ በሆንም እዛ በባርነቴ እዛ ይሻለኛል መልሱን አለች። እንዴት እናንተ ረመዳን ብቻ የምትጾሙ? ይህ እኮ ነውር እኮ ነው። እንግዲህ ነውር በዛ ጊዜ ነው። በእኛ ግን እኛ እንደዚህ አይደለም እንደ ወንድሞች፣ አብዛኞቻችን ረመዳን ብቻ የምንጾም ነው እዚህ ፓርቶክ ያለ ነው። አሁን ለዛች ልጅ ግን በጣም ነውር ነው ይሄ ነገር። እሺ እስቲን እንቁጠራቸው። አስያም ነውዓን። መጀመሪያ ሁለት አይነት ነው ጾም ያለው በእስልምና ፈርዱን ወሱና። ናም አማ አሰውሙ ልፈርድ ፈህየ አርባ። ጾም አራት ነገሮች አሉ ፈርድ የሚሆኑ። አንደኛው ሻህር ረመዳን ነው። ሁለተኛ ቀዳ ረመዳን፣ ያለፈብህ ቀዳ ረመዳን እሱም ፈርድ ነው። ሶስተኛ ከፋራት ነው። ከፋራት ማለት ምንድን ነው? ቅጣት። ለምሳሌ አንድ ሰው ስለት ይገባል። አንዲት ልጅ ምን ትላለች? ወላሂ ያኒ ለምሳሌ እናቴ ከዚህ በሽታ ከተገላገለች አንድ ወር ጾማለሁ ካለች፣ አሁን አንድ ወር መጾም ነጻ የነበረችው አሁን ግዴታ ሆነባት። ልክ እንደ ሮመዳን ሆነዋል። አሁን አንድ ወር ስላለች አንድ ወር መጾም ልክ እንደ ሮመዳን። ካልጾመችው በጣም ትቀጣለች፣ ነገ አላህ ይቆጣባታል። ለምን? ራስዋ የፈረደችው ነው። ለምሳሌ ምን ትላለች? ያኔ እኔ በቃ ልጄ ከአሜሪካ መጥቶ ተመርቆ ከመጣ 3 ቀን እጾማለሁ ካለች 3 ቀን ፈርድ ሆነባታል። በየወሩ 3 ቀን እጾማለሁ ካለች ደግሞ በየወሩ 3 ቀን እስከምትሞት ድረስ። ምክንያቱም ራሱ የሚገባበት ጎል ነው። ይህ ነገር መሆን የሌለበት ነገር ነው። ነቢያችን ስለት አይወዱም ነበር። እረ ስለት አታብዙ ይላሉ። አንዳንዶቹ ወላሂ የማይቻል ስለት ያደርጋሉ። ሴቶቹ ይመረቅኑና በጣም አንድ ነገር የማይሆን ይመስላቸውና ያ ነገር ከሆነላቸው ራሳቸው በንትን ገብተዋል። ለምሳሌ አንዲት ምን ትላለች? ወላሂ እኔ እንደዚህ እንደዚህ ከሆነ እንደዚህ እንደዚህ ካደረገልኝ በየወሩ ወይም ደግሞ በየበንትኑ 3 ቀን ጾማለሁ። ኸላስ እስከምትሞት ድረስ 3 ቀን ወጅቦባታል ማለት ነው። ካልጾመች ልክ እንደ ረመዳን ትያያዛለች። እና ይህ ምን ይባላል? ያኔ ከፋራት ይባላል። ወይም ደግሞ አንድ ሰው በረመዳን ቀን ረመዳን ለሚስቱ አምጥቶ ግንኙነት ካደረገ ምን ይቀጣል? 60 ቀን ይጾማል ሙተታሊ። አምሳ አምስት ጾሞ አንድ ቀን ካፈረሰ አምሳ አምስት ይፈርሳል ማለት ነው። እሷስ ልጅቷ ወዳ ከሆነች እሷም ስልሳ ቀን ትቀጣለች። አስገድዷት ከሆነ ግን እሷ ቀዳእ ብቻ ነው ያላት፣ ግን እንትን የላትም ማለት ነው። ጠይብ ከዛ ቀጥሎ እና ከፋራት ከዛ ነድር ነድር ስለት ነው፣ ከፋራት ደግሞ ቅጣት ነው። እነዚህ አራት ፈርዶች ይባላሉ። እስቲ ልትገማቸው። ሸህር ረመዳን አንድ፣ የረመዳን ቀዳ ያለበት ሁለት፣ ከፋራት ወይም ቅጣት ያለበት ሶስት፣ ነድር ስለት የገባበት አራት። እነዚህ አራት አይነት እንትን ጾሞች ዋጅብ ናቸው ፈርድ ናቸው እንደ ረመዳን ማለት ነው። بعد هذا ሱና የሚሆኑ ጾም አሉ አስር ናቸው እነሱ ሱና የሚሆኑ ጾም አሉ። ከነዚህ አስር ጾሞች መርጠህ ቢያንስ ቢያንስ ሁለት እንዲያልፍብህ እንትን አያስፈልግም። ቢያንስ ቢያንስ ከተፈለገ አስሩን ብትጾማቸው እንዴት ቆንጆ ነው። ወላሂ ረያን የምትባለው የምትገባበት ይህ አስር ስትጾም ነው። ወንድሞች አይታችኋል፣ የጀና ቤት ስንት ናቸው? ሰባት ናቸው። ሰባተኛ ግን ለጾሞች ብቻ ብሎ የተሰራ አለ፣ ለጾዋሚ ብቻ። ሱብሃንአላህ፣ ይገርማል እኮ የጾም ጉዳይ በጣም ይገርማል። ጠይብ ሰላት የሚሰግዱ አሉ እግራቸው እስከሚያብጥ ድረስ ላ ጠይብ ሐጅ በየአመቱ ሐጅ የሚሄዱ አሉ ላ የሚሰደቁ አሉ እጃቸው ቆርጦ ቸር የሆኑ እጃቸው ቆርጦ የሚሰጡ አሉ በሰደቃ ላ ለጾም ብቻ የሰጠው አንድ የተለየ ጀና አረያን የሚባለው እነሱ እንግዲህ እነዚህ አስር አይነት ጾሞች የሚጾሙ ናቸው ወይም ከነሱ አንዳንድ ነገር የሚጾሙ አንዱ የውም አረፋ يعني تسعة ذو الحج إن شاء الله إياه متانو ذو الحج سبال إن ذا سوش نقا عيد سبال مالتنو عيد عرفة ذا عرفة سيوتو عند بس لحجوش أدلم حج يم يدرقو إيه نقر أي واجب باتشو من دا متفونو مكروهنو بحج قزي ذات أنا نياو كأن أي سأمم ما أنه يسأمو كحج وش ألسو عند يقول النبي صلى الله عليه وسلم يكفر سنتين የሁለት አመት ወንጀል ያጥብልሃል ማለት ነው። እሺ ሁለተኛ ደሞ እንደዚህ አለ ያኒ የሁለት አመት ይቀፈራል ስብን ትናንሽ እንትን ናቸው ትናንሽ ወንጀሎች ናቸው እንጂ ትላልቁማ ተውባ ብቻ ነው እንትን የሚላቸው። طيب ሁለተኛ አሽራ አሽራ ተቀላችሁ እናንተ ኢንሻአላህ ሙሐረም ይመጣል እየመጣ ነው። ሸዋል ሸዋል ማለት ነው ይቅፍሩ ዘኑብ በሰና كاملة ما شاء الله لكن عشرة سنة صوم عند كان بفيت عند كان بحالة السوبة مهكلة رجن صوست كان لما صوم يشلال يوم تسعة يوم عشرة يوم أحد عشر كفل لك دمو يوم تسعة نا عشرة كفل لك دمو يوم عشرة يوم أحد عشر يبلت ايه صوست من صومنو كذا زك عليه زتانيا زتانيا نا أسرنيا كذا دمو أسرنيا بتشا إشي كذا بحالة صوستنيا وصلنا ايام ثلاث ست ايام من شوال ياو انانته متاقوت نغر نو يهي نغر لكن ابزانيوچ علماوچ يميلوت بتلي بتلي سيتوچ يورا ببا متتو كرمضان 5 6 كن كفطرش عيد كغبا مجمريا قدا ماوطات نو كذا نو شوال يميصمو مكنياتهم نبياچم اندنو يالو من صام رمضان فاتبعه بست من شوال من صام رمضان يعني رمضان يصومي قن انشي قنال صوم شم سدستقن يقرشال قدا علبش اسو انت كمينا اسو كتمم بحالا سدستقن دومو يشوات صومي علش. طيب ولتنيا نغر من هلو العشر الاول العشر الاول من شهر ذو الحجة يه اراتنيا نو يعني ذو الحج سيقبا هن شوال ذو القعدة بلن ذو الحج يحج قنات سيقبا النزا أسر قنات ناتشو لنيا مالتنو لنيا أسر قنات لحجاج قن زت أين قن بيشانو مثلا هم يوم عرفة عيس أموم سلازي كأند اسك زت أين مصوم النزي زت أين قنوش عند ذو الحجة بلا اسك زت أين يالو مصومو بتقام قنجنو أمستنيا ثلاثة أيام من كل شهر يعني كل ور أسرى سوستنيا أسرى أراتنيا أسرى أمستنيا بيهونو تقرونو كالهونو دمو مانينيوم نقر سوستكن بور مصعوم بتقام كونجونو. كذا كتلو سدستنيا يوم الخميس والإثنين مكناتهم سنيونا هموس بزو مغفرة بزو رحمات كالله سلمي ورد نعم نبيات شندار وتنو إن الأعمال تعرض كل الاثنين والخميس فيغفر الله لكل مؤمن إلا المتهاجرين فيقول أخرهما بس له المؤمن يتبالو زنبات شو سيغفر الله شو رحمة سيستو إن الزهولت يكرفنا بتقام أنت السلام ما يبابلو هولت وندموش إنه هولت زمودموش وين هولت مؤمنوش إنه يتقرار رفو إن السجن لمسالة سنيونا هموس إن شاء الله أسر أمت النزي بلو بيقويو أسر أمت ما نينيو مسو مؤمن أجر سياغن زنبو سيقفر لسنيونا هموس النزي هولت يتقرار رفو سووش أياغن يوم يهنقر إن شاء الله أندو بأمريكا هونو አንዱ በኢትዮጵያ ሆኖ ከተከራረፉና ሰላም የማይባባሉ ከሆነ ያው ነገሩ ይከለክላቸው በጣም አደገኛ ከሆነ ይሄ ነገር والله ያሳዝናልኩ አንተ በቃ ተኝተህ ታድራለህ ትውላለህ ለካ አንዱ ጠላት አለ ካንተ ጋር ይከረፈው ስለዚህ ዝም ብለህ ትሄድና ነገ የመልቀያማ ስትሄድ ጓደኞቹ ዘመዶቹ ሰዎቹ በሙሉ የሰኞና የሐሙስ አጅርና መግፊራ በመጽሐፋቸው ድርድር ብሎ ሲያዩ አንተ ለካ ባዶ ነው من نو إنيس يلهن يمستر والله كان فلاني مبالو أكرفه نبرنا السنة كلك ليلو هال من أمت أوي نقر وندموش يا أخي سلام بلو بتليفون لان تارك أونا برو يكفت الله يا أخي برو يكفت اللي سنيون نحموس أجرو سد نعم طيب كذبها لا صيام يوم وإفطار يوم أفضل صيام يهنو عندك أنت صومان له عندك أنت فترة له كبان نو كتشالقن صيام داود يمبالو يبلت الصوم السنو اشي سمنتنيا صيام للأعزب واندلات ايه يعني سميتون لماركات لياركا مستيا لاغن يسو انا يسميتون تن يقالي يبرتا سلمي هيد يسيكسون سميت لمقدل تبلو نبياتشن يدقاقوت صومالوت انا يهن صوم سنانو مندنو ببال والله سميتين لما كزك أزنو تلاله طيب فيقول النبي صلى الله عليه وسلم من استطاع منكم الباء فليتزوج شلو تالو تلوب لما قبت اللبتالو فإنه أغض للبصر وأحسن للفرج أنا لبلته أنا ما مهون يعني كونجل ندرك كفلك سونتك زنا لما ركفلك أينه دمو كمطفو مايتنا كزام كزام لكفكف كمالت لمادان كفرلك صومنا يا شهوة ونقر سلمي قدل كزكز تلاله لالو فإنه أغض للبصر وأحسن للفرج ومن لم يستطع فعليه بالصوم فإنه له وجاء يالشالة دمو صوم يا أبزاء مكنياتهم صوموا راسو تلق قدبنو يعني كنتنو كمطفو نقر يكرك لهالالو زتنن يا الأشهر الحرم محرم انتنو رجب شعبان رمضان ذو القعدة يمبالو أرات ورش دمو يعني ببزات بتصومات شو بتقام كونجنو طيب أسرن يانا مجأرشا صوم شهر شعبان كله أو نصفه شعبان سيمت آهوني اللي نبت ور ويم كأندس كأسر أمس تصومان له ويم دمو ورم بمولو تصومان له جن كقماش بلايقنا يتصومم ويوم سامنت سيكارو رمضان اي صومم كفلك كعند اسك قماش صوم كفلك دمو بمولو صومو انجي رمضان يقبا سامنت منام سيكارو بصوم اتجمر ميه نقر نعم النزي اسر سنوش بالالو ونتينو بتقام بزون تنالو اتقاللو ينزيهن اسر اتقالاي اجر لنقراتشو اتقالاي اجر من يلالو نبياتش صلى الله عليه وسلم من يلالو يقول من صام لله يوما واحدا من صام لله يوما واحدا يبتغي وجه الله لالله بلو يعني عندك أن يصوم رمضان يهون ولا رمضان يهون ولا يفلقون يهون بعد الله وجهه من النار 70 خريفا عندك أن بمصوم from 6 o'clock morning to 6 o'clock sun صحي ستلك يتشن يصومي لسبا أمت كجهنب يارك وعلى الله سبحانه وتعالى لسبا أمت لمن ناتب هلو لمن هل تصوم يا أخي بيك أنو لمن هل تصوم أسر كان كصومكو 700 አመት ከጀሃነም ርቃለው والله እንደዚህ አሉ ነብያችን ነብያችን ሰለላም እንደዚህ አሉ 700 አመት 10 ቀን የጾመ ማለት ነው ለጀመረ እስከ 9 ቀን ከጾምኩኮ ይሄ ያኔ ስንት ነው የምትጾመው 670 ወይም 630 አመት ከጀሃነም ያርቃል الله سبحانه وتعالى እሺ እና እነዚህ 10 ናቸው ኢንሻአላህ ከዛ ቀጥሎ وبعد هذا وبعد هذا اهون مصومو مكروه يميهون اهون يمتقساچو قنوچ مصوم بتام يتتلا نو حرام نو بانلم يتتلا مندنو الله يودو دي مصوم دمو الله ما يودو عليه او الله ما يودو مصوم عليه عنده صيام يوم عرفه للحج حجاجوچ اذا حج يالو 9ኛው ذل حج በአረፋ ቆሞ ይያሉ በፀሐይ ስር ቆሞ ይያሉ መጾሙ በጣም አላህ ይጠለዋል ሁለተኛ افراد يوم الجمعه جمعه ሆኖ ብለ جمعه መጾም በጣም የተከለከለ ነው ሶስተኛ افراد يوم السبت سبت ብቻ ቅዳሜ ሆኖ ብሎ ቅዳሜ ብቻ መጾም በርዱ አይበጅም ይሄ ነገር አራተኛ الوصال وصال ማለት ጾመህ ወለህ ሳታፈጥር ሁለተኛ ጊዜ መጾም ሁለተኛ ቀን ሳታፈጥር ይሄም ከሱና ውጭ ነው ላኪን ሰሃባ ምን አሉ ያ ረሱላህ አንተ ተዋስል አሉት አንተ ረሱላህ ለኛ ጾማችሁ ላችሁ ሳታፈጥሩ ሁለተኛ ቀናት ጾሙ ብለሃል አንተ ግን ታደርጋለህ አሉት ነዓም አለ ነቢያችን ነዓም እኔ አና ዋስል እኔ ጾማውዬ ሳላፈጥር ጾማለሁ አሉ ولكن الله يبيت يطعمني ويسقيني اندان انت አይደለሁም الله يا بلانيال يا تطعنيال الله سبحانه وتعالى مغبنا انتو يسطعنيال علماءوچو በጣም ተቸገሩ እዚህ ላይ ምንድነው አሉ እንዴ الله سبحانه وتعالى ከሰማይ ነው የሚያወርደው ምግብ ተደብቆ ይበላሉ ከኛ ነቢያችን ማለት ነው ይላሉ አንዳንዶቹ ደግሞ ምን አሉ ላ الله سبحانه وتعالى የነቢያችን ምግብ አዝካር አደረገለት አዝካር መቅሪብ ሰግደው በቃ እስከ ለሊቱ ቀኑን በሙሉ ረመዳን إما بقراءة القرآن إما في التسبيح إما في التهليل إما في التفكر إما في يعني الذكر إما في البكاء يهن قال راسو لنبياتشن مقبسلو هنا يتقبات شوالالو إنيا قند زيادة لنم إشي كذلك قلتلو أمستنياو يوم الشك نقا رمضانو أدلم رمضانو أدلم يتبالو مسعوم بتعام مكروهنو تيتقت ألا نقرنو سدستنيا صوم الدهر عمتم بمولو ساتاقوارت مسعومو በጣም በጣም በጣም እንትን የተጣላ ነገር ነው አመቱን በሙሉ መጾም እንግዲህ ዒድ አውጥተ ማለት ነው ዒድ ማህራም ነው ዒድ መጾም ሐራም ነው ስለዚህ አመቱን በሙሉ መጾም ራሱ የተከለከለ ነቢያችን አመቱን በሙሉ ጾመው ያቆም ስለዚህ የነቢያችን ሱና የፈለገው ያው ማፍጠር አለበት እሺ ሰባተኛው ሰው አድዲፍ بدون اذن صاحب البيت سبحان الله ይደሞ علماءዎች የጠቀሱት ይገርማል አንተ ለምሳሌ እንግዳ መጣብህ አይደለም ካንተ ጋር እንግዳ መጣና ካንተ ጋር 3 ቀን 4 ቀን ይቆያል አሁን አድሮ ጧት ቁርስ አምጥተው ወይ ምሳ ተስተቀርብለት ጾም ነኝ ይልሃል በጣም መክሩህ ነው ይሄ ነገር እንዴት አትነግረንም እንግዲህ መጾም ጾሙ እንዳለህ ንገረን እንጂ ምክንያቱም ምስቴ ለሊት ተነስተህ እንጀራ ስትጋገር ፍትፍት ስታረግ ገንፎ ስታረግ ሻይ ስታፈላ ያኒ ዳቦ ስትጋገር ላንተ ብላ አሁን ጾም ያለው ተላለ ነውር ነውና በጣም መክሩህ ነው ይሄ ነገር ሁለተኛ ነገር ደሞ እንግዳ ሆነ ያኒ ከባለቤቱ መስሐቅ መጫወት መብላት ነው የሚበጀው ለመጾም ከፈለክ ደሞ ነገራቸው ነገ ጾማለሁ ብላ ነገራቸው እሺ ከዛ ቀጥሎ ስምንተኛ صوم المرأة بدون اذن زوجها نعم يقول النبي صلى الله عليه وسلم لا تصوم المرأة يوما واحدا الا باذن زوجها الا رمضان رمضان كرهنا بستقر ليلى سنة صومالله يمثل سيت بالوان اسفقدا نو مكنياتهم كان ليفلغات يتشلال بنغراچن لاي كان ليفلغات يتشلال يميلو نغر يي بقونقاچن يهدال بهبرت سباچن الله يلم ብዙ ሴቶች እኮ ቀን መገናኘት ማለት ነውር የሚወስዱታሉ ነውር ነው እንደ ወንድሞች ቀን ከሚስት ጋር መገናኘት ነውር ነው حرام لتلات تشلم تشنك ألن حرام ما دلم مكروه ما دلم جن بهلات نورنا نو أدلم عندي جن بزوس وعزة وتورم هنا قرنا جن بمسأم رجت كهدن جن ست لمسأم أتتشلم بفرلقاتم بفرلقاتم السن ما سفك أد ألبت إلى إشي النزينة شون قديه مكروه هونو لمسأم مكروه هونو بعد هذا أرتك أنا لو حرام يمي هونو حرام لمسأم حرام يمي هونو أرتك أنا شالو من دنا شو يوم العيد عيد الفطر وعيد الأضحى عندن يو عيد يفطرنا عندن يو عيد يعرفا النزي هلتك أن حرام نو لمسأم مبلات اللبن هلتنا أيام التشريق الثلاثة عيد الأضحى تلقوا يا أضحى عيد كان لفي صوستك أن يمقبنا يمتأتنا يذكر قزينا شو يعني أسرا عندن يو أسرة هلتنيانا أسرة سوستنيا يعيد الحج يقبتشوال عيد الحج سوست كان يمبلات انتنو أرا سوستنيا أيام الحيض والنفاس يولدت ستنا يور أبا الله تمو الزيلاي أرا اتشلا الله بلا كسومج حرام نو بتقام كبار ونجنو أرا تنيانا مجرشاو صوم المريض الذي يخشى على نفسه الهلاك يتامم سو أتسوم يانوت سومو كموتي በጣም ትልቅ ወንጀል ነው እንዲያውም ራስ ገዳይ ነው የሚታሰበው ስለዚህ ጾሙ እስከ ሞት ድረስ የሚያደርስ ከሆነ حرام انت መጾሙ حرام ነው ታገስ ብላና እረፍ እንጂ ይችላልሁ ጾሙ ነው ጥሩ ብለህ ተፈላስፈህ አትጾም ምክንያቱም እንዲያው እንኳን ሞት ተውትና በሽታው የሚብስበት ከሆነ መጾም የለበትም حرام ነው طيب እነዚህ ካለም በኋላ አሁን ጾሙን የሚያፈርሱ ነገሮች እነማናቸው ብለን ደሞ እንጠይቅ ጾም የሚያፈርሱት ይሄ ነው በጣም አደገኛ ሆነው ጾም የሚያፈርሰው ምንድነው መጀመሪያ ምግብና መጠጥ ሁላችን የምናውቀው ነው وقالوا لا يشترط ان يكون الطعام مفيدا ስለ ምግብና ስለ መጠጥ ምናሉ የምትጠጣውና የምትበላው ፋይዳ ያለው ባይሆንም አሉ የሚጠቅምህም ባይሆንም ኢንሻአላህ ጠጠር አምጥተህ ብትበላ ዝም ብለህ እኮ ጠጠራም ተዋጥ ብታረገው خلاص አፍጥራል በሆድ የሚገባ ሁሉ ያፈጥራል ማለት ነው طيب ولو دخل في بطنه حصى يعني حصى ማለት ጠጠር ቢገባ ማሉ طيب وقالوا ايضا الاكل والشرب لا يشترط ان يدخل الطعام والشراب بالفم ደሞ በአፍህ መግባት አለበት አንልም በጆሮህ ገብቶ ሆድህ ላይ ካረፈ አፍጥራል በአፍንጫህ ገብቶ ሆድህ ላይ ካረፈ አፍጥራል በመቀመጫ ውስጥ ገብቶ በታች አስገብተ ሆድህ ላይ ካረፈ አፍጥራል አልሙሂም በሆድህ ገብቶ በእንትሩ በማንኛውም ይግባ በሆድህ ላይ ካረፈ ምግቡ ያፈጥራል ማለት ነው طيب ከዛ በኋላ مثلا تغذية بواسطة الحقن ለምሳሌ አንተ ደክሞ ሃል ተብሎ ሆስፒታል ተሄድና በኢንጀክሽን ያኒ እንትን ክሎሮክስ ምንድን ነው ባለው ግሉኮዝ ይሰጠዋል ምግብ ግሉኮዝ የሚባለው እሱ على طول ነው የሚያፈጥረው ምክንያቱም ምግብ ነውና ሰውነትን ለሰውነት ይጠቅማል ማለት ነው አማ ሰحب الدم يعني ለምሳሌ ለምርመራ ብለው ደም ከሳቡልህ አያፈጥርም ተግባባን ወንድሞች ለምርመራ ብለው ደም ትንሽ ስበው يعني تشيك لما رك دمه كهوني آية فترم بزو دم لتبرع ويم لسوتو تابله دم لما سايتا ممساوال لنا عند لتر دم ياسفل لقال تبلو يعني لانت دم بيسبول لهنا انتن لسوسد ستو يه يا فتران لما دنوم يا فترو تاكار لاتشو انتن دا تقود دابلو نو الله افتر يمي له بزو دم كسابل له مبلات اللبه مكنياتو ميه دم سيك الناس يقود هالنا لانت بلو نو يا فطر علي على الله سبحانه وتعالى سلازي لمرمرا يميون دم يا فطرم لا سوتوتا متادرغو لتبرع يميون دم يا فطرال جلوكوز بمرفيم توسدوم يا فطرال انلالن طيب كذا بحالا ثالثياو نغير يميا فطرو انزال المني بفعل منه بشهوه انت راسه تملكتو انغدي ازي لاي دينو يتو نغير يلم كان رمضان ሚስትህ ከሚስት ጋር መገናኘት እኮ 60 ቀን ያስቀጣል ይላል ሰውየው አይደለ ከኔ ጋር አላችሁ ወንድሞች 60 ቀን ያጾማል ስለዚህ እኔ ከሚስቴ ጋር አልተኛም ዝግት ታርጎ ራሱ በእጁ አርጎ ብሉቱን ያንቀሳቀሰ ያሸ ያኒ ፈሳሹ ያወጣል ያሳጥባል እንደገና ደግሞ ጾሙ ያፈርሳል በራስህ ከሆነ ይህ ማስተርቤሽን የሚሉት العاده السريه براسه كونه يفسسوا يسميت فساش صومو يفرسال طيب تنيته بهل مكفسسس يه ايابطلم ويم دومو صومو ايفرسم كني قالاچو انزال المني بفعل منه بشهوه بانت بسميت انتن يعني كلككو يه يفرسال اراتنيا الحيض والنفاس ان يفرسال بلنال قالوا في الحيض والنفاس لو كانت طاهره قبل ان يعني مثلا قبل ان دور شو اسمه هذا مغرب 5 دقيقه سيقروا 5 صوماولا 5 دقيقه سيقروا مغرب يورا ببا دمو كمتا قنو يفرسال مفطر علبات يرقق نجر نو بدن بسمو አሁን እንበል አንዲት ዘህራ የምትባለው ሴት ጾማ አምስተኛ ረመዳን ነው ጾማ ውላ ለአዛን 5 ደቂቃ ሲቀረው የወር አበባ መጣባት ምን ታረጋለች? አወለን ጾሙ ፈርሷል ሁለተኛ መብላት አለባት ምክንያቱም የጾመች መምሰል የለባትም የጾመች መምሰል አለባትም ስለዚህ ታፈጥራለች ሌላ ቀን ቀዳ ታወጣለች ይሄ አንድ ነው በሱ ሌላ ደግሞ የሱ አንጻር አለ የሱ አንጻር ምንድነው አንዲት ልጅ ሃይድ እንትን ሃይድ ሊኖራት ይችላል አዛን ከማለቱ ፈጅር አዛን ከማለቱ በፊት ከጸዳች ይህ ቀን ወጅቦባታል ገልዋ ብታጠብም ባትታጠብም ልድገመው ሐሙስ ለምሳሌ ሐሙስ አዛን ፈጅር ከማለቱ በፊት አንዲት እህታችን የወር አበባ ነበራትና ሐሙስ አንተኑ አዛን ከማለቱ በፊት ፈጅር ጸዳች خلاص አረ እኔ አሁን ነው ጸዳው እስከምታጠብላ ቀኑን ድግድግ አታረገው ምግቡ ላ ጾማት ወላለች ይሄ ፈርድ ነው ለሷ ምክንያቱም ገና ቀኑ ከመግባቱ ስለጸዳች طيب ገላዋ አልታጠበችም ምንም አይደለም ፈጅር ሲገባ ብትታጠብም አለመታጠብ ጾሙን አያፈርስምና ስለዚህ ያቺ 5 ደቂቃ ሲቀራት ፈጅር የጸዳች ይህ ቀን ዋጅብ ሆነባታል ማለት ነው طيب ከዛ ቀጥሎ القيء عمدا نعم ይህ አምስተኛ ነው ማስታወክ ራስህ ካስታወክ ወደ ሰገራ እንትን ምንታበት ወይም አንድ ቦታ ተይደና እጅህን አስገብተህ ካስታወክ ጾሙ ይፈርሳል ራሱ ቱከቱ ራሱ በንጥሶ ገፍትሮ ከወጣ ግን ጾሙ አይፈርስም ይሄን በጣም ለይቶ ማወቅ ያስፈልጋል ተግባባን ወንድሞች አንዳንድ ሰው ይታመማል በቃ በኃይል ቱከቱ በራሱ በቃ እንትን ይሄዳል ራሱ ምንም አይደለም ጾመህ ዋልና ጾመህ ትክክል ነው እንላለን በእጅህ ካስወጣው ግን ጾሙ ይፈርሳል እሺ ስድስተኛ الحجامة واقمت قال بعض العلماء لا بعض العلماء يبطل خلاف بين العلماء واقمت بتغرنيا محقومان لوالن سلازي يه نغر بزو دم سلم يوطابه يا فرسال قالوا عندان العلماء شو دمو بزو دم بيوطاكو كفين كسر ادلم يمطاو دمو بلاي ينبرو فاسد يهونو يعني يتبكلو دم كلاي نو ميوطاو انجي ወደ ልብ የሚሄደው ደም ሰርኩሌሽን የሚያደርገው ደም ከዛ አይደለም የሚወጣው ወራታቸው እኮ ነው አሁን ዋግምት ስታደርግ ትንሽ በመላጭ አድርጎ ነካ ያርጉና ደም ይወጣል አይደለም ከዛ በአንድ ሸፍጥ ያደርጋሉ ይስባሉ ሲስቡት ምንድነው በዛ በቬይን አድርጎ ወደ ልብ የሚመላለስ ደም ከዛ አይደለም የሚወጣው በላዩ ያለው ፈሳድና በጣም የተበላሸ የተበከለ እንትኑ ደም ጥቁር የሆነው ከዛ ነው የሚሳበውና አፈጥርም ይላሉ አንዳንዶች ደግሞ ያፈጥራል ይላሉ ስለዚህ ወንድሜ ከዚህ ኺላፍ እንድትወጣ ከፈለክ ዋግምት አታረግ ለማረክ ከፈለክ ከመቅሪብ በኋላ አድርግ ዋግምት ከእንትኑ ከመቅሪብ በኋላ አድርግ ግዴታ ነው ካልክ ደግሞ አፍጥር خلاص وقمت كادرك يا فترة البله ولتنيا كان كدا وطاو اشي طيب قن بزاك انا تفتر لببلو اني هون نون تايم وقمت ادركنا خلاص يا فترة البيه مبلات يلبني كانوا اقتلوا الله مكناتهم يا فترة من العلماء سلالو زنبي قتلنا يهيتش كان قن اندقنا للا كان كدا وطالو مكناتهم كعلماء خلاف بوطا بيانو على بزيا يا فترة من ملو اللو يمي يا فترة اللي ملوم اللو مالتنو طيب كذا بهلا الردة الردة يسو أنا يسك على اليوم هنا غير كالكو الردة كوس أمي فترة بتلاتشو من جنود ما أنت يلال ردة مالت هاي ما نتن مكأيرنو إن ديت عند سوس أمي يلا هاي ما نتيك أيران تلك question mark نو أدلب جني متال عند جزء بدينو كافيزة كشوفة خلاص كدين وطا أشهد أن لا إله إلا الله بلو تمر لسو ودسلمنا قبتو اندقنا ليلاك انك انا موت اثار لبت القبات شو ما دلم يكفرال ويمكزينو يوطال مالتوكو نقرو يستيقال سومو يالي انديت كدينو يوطال يميلو تياكي ببوتاو نو يالو طولو تياكي نو لكن انان تندم التاسبوت كفر يالو هو ادلم يميلو اذا استهزأ بي آية من الآيات باند آية قرآن كاشوفي كافيزي ويم دمو كتسدبي اللهن كتسدبي ونبياتشن كسدبي ويم قرآن كسدبي على طول كديني وطوال يعني اسلمنا ويفرسال اندقنا اسلمنا ون اساد دسو متونو ميس امو سلزي الرد دايميلو كهيمانو تموت اتمارتنو سأم يفرسال من دنو سأم دمو هيمانو تراسو يفرسوال انجي طيب كذا كتلو هي سباتن يانو اندقنا بعض العلماء عندنا نقر تكسو لمسال يالو ما معنى الردة لو سألنا الناس عن الردة سيقولون من قال أنا مرتد إني مرتد كونين كهاري ما نتوت إتشينين يالله يميلون ويلالو قن السؤال اللي موانناو لكنه اندزي كالي وطال لكن كذا يركك أنا قرال الشتم للإسلام اسلمنا كسدبي أو الاستهزاء بالدين وين بسلمنا وين انتن كاشوفي أو الاستهزاء بالنبي صلى الله عليه وسلم أو بآية من آيات الله أو بحديث من أحاديث النبي صلى الله عليه وسلم الصحيحة كافيزة وين كالذي كسلمنا وطال كل هؤلاء مرتدين طيب كذا قتلنا وإذا أكره إلال وأبغض نعم بحيل سلمنا سدب كاروتقن سلمنا نسدبال جن كسلمنا عيوت أو إن شاء الله يقول مثلا هذا ما يمشي مثلا أننا نسوي شارلو إلى أنه والله هذا ما يمشي مع البشرية إلى أنه كونو سمو كونو سمو يالي أو جن كو يسو إجمع قلت أكو كسرك يكو هيمانيتي كو أي كبلوم بمعنته كسلمنا سوى الطوال والله والله وطال ترو كونو سلمنا لكن የእንግሊዝ አገር ደሞ ህግ አለ እንዴት የመሰለ ቆንጆ መሰላችሁ ባንዱ ብንወስድ እኮ ጥሩ ነው ማለቱ ከስልምና ያወጣዋል እንደዚህ መሳሰሉ በጣም በጣም እንትን ነው አደገኛ ነው ወለው قال يسعنا اخذ نعم اخذ قانون بريطانيا قانون ايطاليا لما وسدم يتشال قال يقول مثلا هذا ما يمشي مع البشريه يكو كسو زند هدم مكنياتهم انيا 21st century ነው ያለነው ዓለም የተሄደው ወደፊት ነው የሄደው ዓለም እኛ ደግሞ ተጎተን ተጎተን ወደ ኋላ እንመለስ ነው ይህ በማለቱ ብቻ ከእስልምና ያስወጣዋል طيب اذا عرفنا ان هذه هؤلاء المرتدين فماذا يترتب عليه እንደዚህ ካለ የጾሙን የሚያስቸግረን አይደለም የጾሙማ ኢንሻአላ ይፍረስ ወላ በሙሉ ይፍረስ ጾሙ እሱ አይደለም ነገሩ እንደዚህ ያለ ሰው ወንድሞች አይ ወንድሞቻችን ወተቻችን አሉ ቀኑን በሙሉ እንደዚህ ሲያፈዙ የሚውሉ በዲን ታቃለ አይወርስም አይወረስም ከሞተም አይታጠብም አይከፈንም አንሰግድለትም ሁለተኛ ሚስቱ ጣልቅ ተሆናለች በህይወቱ ያለ በዲን ካፌዘ በዲን ካሾፌ ከእስልምና ስለወጣ ሚስቱ حرام ተሆናለች ለሱ سبحان الله العظيم ከዛ ከሞተ ደሞ اللهم ارحمه أنلم مكنياتو مرتدنو كافرنو ውህ ይህን አይነት ሁሉ ቅጣት አለበት? ናም ሁሉ ቅጣት አለበት። ስለዚህ ደግሞ ካሾፌ ካፌዜ ሚስት ከሌለችው ዳሩኝ ካለ አንድረው ቶባ ብለው ላኢላሀ ኢለላህ ሙሐመድ ረሱሉላህ ብለው ወደ እስልምና ካልገባ ለአነ እሱና ካፍር አንድ ናቸው ሁለቱም። በምንድን ነው? በማፌዝና በማሾፍ ወይም ዲንን በመስደብ ተቆጥቶ ይሁን ሳይቆጣ ዲኑን ከሰደበ ነቢያችን ከሰደበ እስልምናን ከሰደበ ካሾፌ ወይም ደግሞ ይህ ዲናችን እኮ ያሳፍራል በዚህ ሰንቸሪ ካለ የሁሉ ከእስልምና ያስወጠዋል። እሺ ከዛ ቀጥሎ ኢደን ይህን ሁሉ ቅጣት ለሱ ነው። እሱ ያረደውም አንበላም፣ በህይወቱ ያለ ይህ ሰውየው ያረደው አንበላም። ከዛ ደግሞ ትልቁ ፍርድ ደግሞ በኢጅማዕ ልዑለማ። ኢጅማዕ ልዑለማ ምን ማለት ነው? ጠቅላላ ዑለማዎች የተስማሙት ይህ ሰውየው ይገደላል፣ ግን ሶስት ቀን ይሰጠዋል። ቶባ በል ትለዋለህ። አልልም አልመለስም ካለ አላ ጡል ሰው በተሰበሰብበት አምጥተህ ካፍር ነው ብለህ ራሱን ቆርጠህ እንደ ውሻ ትጥለዋለህ ማለት ነው። ምንድን ነው ያደረገው? አፌዘ፣ ሰደበ፣ በዲናችን ቀለደ። ይህ አላህ ያወረደው ሸርዕ ነው፣ ነቢያችን ያሉት ሸርዕ ነው፣ ዑለማዎቹ ያጸደቁት ሸርዕ ነው። ጠቅላላ ዑለማዎቹ በዚህ ኺላፍ የላቸው ማለት ነው። እና አደጋ ነው። بعد هذا علمنا مفطرات الصيام نعم عندنا هون من دنو أبين لكم مسألة جماع هون تنش كمستقامة قنانيتو تأنكر سلالي سلسو عند دقيق على الناقر نعم نقول الجماع في نهار رمضان عمدا يقول لك أنك قلبك قال هداج لشو كمستقامة هون كليلا بزينة هون بمان نيوم نقر ከአንድ ሴት ከተገናኘህ እያወቅክ ነው ምለው እያወቅክ እንጂ በህልም ዝም ብለህ በቃ ተኝተህ ቆይተህ አይታወቅህም። ሚስትህን ሳብ አድርገህ በቃ ጅማዕ ካደረግክ አይታሰብ። ወይም ደግሞ ሙክራህ ከሆንክ አንድ ሰው መጥቶ እገድልሃለሁ ወይም ደግሞ ሚስትህን ተገናኝ ካለህ እንደዚህ እንደዚህ አው ስለዚህ ይህ ነገር ያኒ እያወቅህ ከሆነ ይህ አንድ ነው። ከዛ በኋላ ይህ ነገር ቀጣቱ ምንድነው? 60 ቀን ትጾማለህ። 60 ቀን የማትችል ከሆነስ? የማትችል ከሆነ ደሞ ሱብሃንአላህ አልዓዚም በዚህ ንቁም እስቲ የነገር የማይችል የለም። 60 ቀን ትጾማለህ እንላለን። ከዛ የቀረው ተውትና በኋላ እንመጣለን። 60 ቀኑ ግን 58 ቀን ጾመህ 59ኛው ከፈጠርክ በሙሉ ተበትነዋል። እንደገና መጀመር አለበት። ምክንያቱም አያው የሚለው ሲያሙ ሸህረይኒ ኒ አከታተለህ ነው። طيب ከዛ በኋላ ይሄ ሁለተኛ ነው፣ ከፋራ አለበት 60 ቀን። ሁለተኛ ያ ቀን ጅማዕ ያደረገበት ቀን አያፈጥርም፣ ጾሞ ነው የሚውለው። እንግዲህ አፍጥር ያለው ምናምን ብሎ አይበላም። ሶስተኛ ትልቅ ቶባ ማለት አለበት። አራተኛ ይህ ቀን ቀዳ ያወጣዋል። ጾመዋል እኮ ቢጾምም ፍርስ እኮ ነው። ስለዚህ ቀኑ ቀዳ ያወጣዋል። ሁለተኛ ሳይበላ ነው የሚውለው። አራተኛ 60 ቀን፣ ሶስተኛ 60 ቀን ይቀጣል። አራተኛ ተውባ ማለት አለበት። በጠቅላላ 61 ቀን ነው የሚጾመው ማለት ነው። 60 ከፋራው ነው፣ አንድ ቀን ደግሞ ቀዳ ነው። እሺ ይህ ምንድነው? በጅማዕ የተገናኘ ሰው ቀን እያወቀ እንደገና አማ ኢዛ አጅበረሃ አዘውጅ ባልየው ሚስቱን ካስገደደ ወአክረሃሃ ወሓወለት አንተምተንዕ በቃ እሷ በጣም ትግል አድርጋለች አትቀርበኝም ብላ ትግል ላኪን እሱ ወንድ ስለሆነ በሀይል አመጣና ጅማዕ አደረጋት ፈዓለይሃ አልቀዳእ ፈቀጥ ወዓለይህ ስቲን ዮም ወዓለይህ አዘንብ የእሷና የእሱን ወንጀል እሱ ነው የሚሸከመው። 60 ቀን ለእሱ ቅጣት አለው፣ ለእሷ ግን ቀዳ ብቻ ታወጣለች ማለት ነው። ጠይብ ወኢዛ ጃመዐሃ ወህየ ናኢማ ተኝታ ያለች ሳታቅ በቃ አምጥቶ ጅማዕ አደረጋት እና ምን እንላለን? ልክ እሷ ደግሞ በፍላጎቷ ስላልሆነ ቀዳ ታወጣለች፣ እሱ ግን ወንጀሉ ይሸከማል ማለት ነው። أما الذي أكل وشرب عمدا اختلف العلماء يهجمعنا يمقب قن أو باقرات شن يتمارنا يوك إيه يبلا يتقطع ستساك أن يتقطعنا وميلو أرلم قن أهون قن بزو مصحفتنا بزو يسنا حديثوش بدن بسنا ملكتنا علماء شو بدن بارغن سنا ياتشو جمع بيتشانو سلساك أن يمياسك أتا مقب مبلات متقطعت قن كبار وانجلنو صومي فرسال قن سلساك أن قطعت يلو نلالن طيب اشي انقدي اهون قانون جمع درقسو ياوك قطعتال مجمّرة تحرير رقبة تحرير رقمات باريا كان له نسأتها وطأتها له يلهم إن لم تستطع صيام 60 يوما متتاليا يلهم إطعام 60 مسكينا سلساك أن لم أصأم كالفلك ويمكالتشالك كالفلك هذا لم كالتشالك سلسا سوتش نعم مقبتها برات شوال له ما نتنو طيب كذا وهلا وصيام شهرين لابد أن تكون متتالية كذلك قلت ويطعام 60 مسكينا يفطر أو يغذي أو يعشي 60 مسكينا لك بفيت اندال نو عند كفارة كفر لك 60 مسكين وش أمتقتو هلت بق أردو يعني يا مساء بلات شوال ويم إراتي بلات شوال بزي قلق قلق كالفر لك نمو بفيت اندال نو نو بي ورو هلت سوست أرات أمست يال نمو يش أرسات شو ካልፈለገ ደሞ በአንድ ትልቅ ሬስቶራንት ምሳ ያበላቸውና የምሳውን ይክፈል ይሄ ደሞ የቀለለ ነገር ነው ግን ምስኪኖቹ ሰብስቦ ሆቴል መውሰዱ ትንሽ ሊያስቸግረው ይችላል ማለት ነው طيب والان سأبين اشياء يعتبرها الناس مفطرات وهي ليست بمفطره አሁን የምገልጽላችሁ አንዳንድ ነገሮች አሉ ብዙ ሰዎች ረመዳንን የሚያፈርስ ይመስላቸዋል ግን ረመዳን የማያፈርሱ ነገሮች አሁን እገልጻለሁ شيء طيب من اكل او شرب ناسيا ساوك بمرسات يبلا يتقطع كان صوصمو ياله وهام تطو قطم ادرغو ويم دومو انجرا بلا كذا تزالو نبياتهم قالوا ان الله يعني اطعمه وسقاه الله نو يبلا ويتقطعنا رمضانو اي فرسم بمرسات سلهونن لا لا ثانيا الاحتلام عند سوق ان رمضان تنيتو ሚስቱ መጣችና ግንኙነት አደረገ በህልም ነው ማለት ወንድሞች በህልም ግንኙነት አድርጎ የሚፈሰው ነገር ካፈሰሰ ጾሙ አይፈርስበትም ሶስተኛ አልቁብላ والمباشره نعم ሚስትህን መሳም በከንፈሯ ቢሆንም መሳም በጉንጯ ቢሆንም መሳም በግንባሯ ቢሆንም መሳም ኢንሻአላህ በጡቷ ብትስማት ሚስትህ راسين متقطعتر كونه يهن نجر افطرم ستنا عائشه منالچ نبياچن رمضان صومو يالو يسمون نبر ولكن كان املكهم لاربه يالو نبياچن جن اندنا انت ادلوم نبياچن راساچو يميقطعطرو سو ناتچو غوبز ناتچو بيسمون منم اينت يسميت انتن يلاچوم اني دس اندي لين بيچا نو ينقارغو يسمون انجي شهوه ويم سميت فلغو ادلوم يقولاتو انغدي ليونتو تملكتو وندموچ لشهوا بله لسميت بله كسامكات جديتا نغرو يعني غود لي نسا نو لكن انت مستس لمتودات دس انديلات بله ساب بارغه بغنبروات سمات الله بغنچوات سمات الله بفلغو سمات كن بسميت ادلم سونتين متقطاتر كونه اند نبياچ ساسلم ادرغو كن بترق يشالحل لمثالي وندموچ نبياچن عند سو متانا ከዛ በኋላ ሚስቴን ለስምና ምን አላቸው ፈቀዱለት ሳማት አሉት ትንሽ ቆይቶ ሌላ ሰው መጣና ሚስቴን ለስማት አሉ ላ አትቀረባት አሉ ዑለማዎቹ ሲመለከቱ ምን ሆነ ተገኘ ያ የፈቀዱለት ሰው ሽማግሌ ነበር የሰባ አመት ሰው ምናምን ስለነበር ቢስማትም ያን ስሜቱ አንቀሳቀስም ብለው ሳማት አሉት ያ ሁለተኛው ግን ያ 25 23 አመት ወጣት ስለሆነ አራጉዲ ፈላል ብለው ነቢያችን ሰለላሁ ዐለይሂ ወሰለም እንዳትቀርባት አሉት ማለት ነው طيب ከዛ በኋላ يقول ثم الروائح او دليلان هيدالن شتو ማረግ መቀባት ረመዳኑን አያፈርስም። ላዩፍጥር ያ ወንድሞች ላኪን አልቡኹር እጣን ከሆነ ጢስ ከሆነ ግን ያፈጥራል። ልዩነቱ ምንድን ነው? ልዩነቱ አሉ ጢስ ቡኹር ከሆነ ወደ ሆድ ይገባል አሉ። ጢቡ ግን ፈሽፈሽ የምታደርገው የፈሳሽ ውሃ ጢብ ግን ወይም ሸተው እሱ ምንም አይደለም፣ ጥሩ ሸተው ነው የሚሰጥህ እንጂ በሆድ አይገባም አሉ። ስለዚህ ቡኹር ከሆነ ወይም ጢስ ከሆነ ያፈጥራል፣ ሸተው ከሆነ ግን አያፈጥርም እንላለን። طيب ከዛ በኋላ غسل الجنابة انت جنابة ادره تنسته طوات ستنسى ري صحي ستوطا بتورم قلاهم بمتاطب رمضانون ايافرسم سلازي جنابة مهونم راسو رمضانو ويم دمو صومو ايافرسم نلاله ايش كذا قتلو القيء قهرا يعني ما استوك انت ستفلق راسو قفتروك وطا አፈጥርም ብለናል። طيب ሰባተኛ አሁን እንግዲህ የምጠይቅ ምገልጻቸው ያለው የማያፈጥሩ ግን ሰዎች የሚፈሩዋቸው ማለት ነው። እሺ አተበሩድ ተበሩድ ማለት በጣም ሙቀት አለ አይደለም እንዲቀዘቅዘኝ ብለህ በቀዝቃዛው ውሃ ብትታጠብና ደስ ቢልህ ረመዳኑ አይ طيب አንድ ሰው ይመጣና በጣም ሙቀት ነው 50 ዲግሪ ሴንቲግሬድ ነው ሙቀት እንደ ሳውዲ አረቢያ ለምሳሌ ቤት ውስጥ ይገባና ሁለት ሙከይፍ አለ ኮንዲሽን ሁለት ሚለኩስና ከትከትከትከትከት ባርድ ይሆናል። በቃ ያኒ ብርድ ልብስ ለብሶ ለጥ ብሎ ይተኛል። ይህም አያፈርስም ያኒ ይበርደኛል ብለህ እንዲያው ምን አሉ አንዳንድ ዑለማዎች ቀዝቃዛ ውሃ አምጥተህ በአፍህ ላይ አስገብተህ ያኒ ከንፈሬ ስለደረቀ ምላሴ ስለደረቀ ብለህ ያኒ ውሃ አምጥተህ ቀዝቃዛ ውሃ ብታግሞጠሞጠው ምንም ነገር አያፈርስም بس ወደ ጎሮሮ መدرس የለበትም አሉ። طيب ከዛ በኋላ تذوق الطعام بدون بلع عند الست فطور يسراچ وط منامن سامبوسا يسراچ استي چاو አለው سكر አለው بلا لم እንትን ለመቅመስ بلا بملاسوا بتقمسو ወደ ጎሮሮ እስካል ገባ درس አያፈጥርም። طيب كذا قتلوا زتنياو بل غائر الحبات التي تبقى في الاسنان عندان دغزي سواكنا يترس ما فقيا يما يزوتر سوتش ليليت يبلوت مغب عندان دغزي تقاقن يهونو بترسه ما هكل يقرالو انسو شلوك بلو بملاسه اندزي ارغ بتوطاتشو افطرو مكنياتو متام تقاقناتشو ደሞ ሆነ ብለህ ሊያጠግበኝ ብለህ አይደለም የምትበላው ዝም ብሎ በቃ ይገባል ወደ ሆድ ጥቃቅን ከሆኑ እነዚህ አያፈጥሩም ኢንሻአላህ። طيب ከዛ በኋላ ኤልክ ማስቲካ ማስቲካ ማኘክ ጾሙን ማያፈርስም። የሚያፈርሰው መቼ ነው? ስኳር ካለበት ጨው ካለበት ጣዕም ካለበት እሱ ያፈጥራል። ላኪን እንደዚህ ውሃ ብቻ ሆኖ ማስቲካ ማኘኩ አያፈጥርም። እንዲያውም ማስቲካ የሚያኝክ በረመዳን የለም ሊገኝ አይችልም። ላኪን ካለ ለምሳሌ ያኒ ስኳር ከሌለበት ውሃ ብቻ ከሆነ አያፈጥርም። طيب ማስቲካ በነገራችን ላይ እና እንዴት ነው አሉ። والله مسلمنا حرام አይደለም አሉ ግን ለወንዶች ጥሩ አይደለም ምርኢቱ መንዘሩ ጥሩ አይደለም ለሴት ግን ጌጧ ነው አሉ። ሴት ማስቲካ ማኝክ ምንም አይደለም ጥሩ ነው ለሷ ሰው ያያት ማለት ነው። ያኒ ለወንድ ግን ለወንድ ማስቲካ ማኘክ ሴት ስለሚያስመስለው ቢተወው ይሻላል አሉ። طيب ከዛ ቀጥሎ يقول الريق አስራ አንደኛው በጣም የሚያስቀይም ነገር ይሄ ደሞ ምራቅህ መዋጥ አያፈጥርም። ላኪን የሚገርማችሁ ነገር ህፃኖች በነበርንበት ጊዜ ባገራችን እንዲያውም ሼኾች የሚባሉ እኮ ናቸው ሼኾች ቁርአን የሚያስቀሩን والله يا اخي ሲቀፍኮ ይገርማቸዋል። አንድ ሰህን ያመጡና አፈር ይሞሉታል። ከዛ በኋላ አንድ ቦታ ያስቀምጡና ጽቅ ጽቅ ሲሉ በቃ ቱፍ ቱፍ በቃ የሚያፈጥር መስላቸዋል። ምራቃቸው ሲመዙት ሲመዙት ነው የሚውሉ። والله ቁርአን እየቀራን ምንድነችን አብደዋል እንላለን። በተለይ በተለይ እነዛ ክርስቲያኖች ወገኖቻችን ሲያዩትማ ይሰድቡናል። አንዳንድ ጊዜ ምንድነው እነዚህ እስላም ልክ እንደዚህ ጦቅ ጦቅ ጦቅ ሲሉ ይውላሉ ማን ነው ከየት የመጣ ነው ይሄ ዲን የለም በዲናችን ምራቅ ዋጠው አያፈጥርም እንዲያውም አንዳንድ ዑለማዎች ምላሉ ሰብስበህ ምራቀ ሰብስበህ ብትውጠውም አያፈጥርም አሉ ላኪን አንዳንድ ዑለማዎች ምላሉ አክታ ከሆነ ግን ያፈጥራል አሉ አክታ ሰብስበህ ብትውጠው ይቀፋል ነገሩ ላኪን ያፈጥራል ምራቅ ከሆነ ግን አያፈጥርም አሉ ጠይብ ስለዚህ ይህን ነገር ዝም ብለህ በቃ በመንገድ እየሄድክ ቱፍ ቱፍ ቱፍ ማለት ጥሩ አይደለም ይህ ነገር ጠይብ ከዛ በኋላ النظر لزوجتك بشهوة لا يفطر مسته معلش افرت قال لي ان مارم مسته لمثالي طرو لبس لبسا كنجچچچت بلا بلا ودا انت ستمطى رمضان نو قنو اندزي هرغتا ياتاله طوتوا نو باتوا نو انغتوا نو ملكوا نو انا بسميت بتاياتم رمضانو افرسم ይህ ማወቅ አለብን ማለት ነው ግን ከዛ ብትርቅ ይሻላል ወንድም በተለይ ወጣት ከሆንክ እንደዚህ በቃ ተኩራ አትትይ ምክንያቱም አቶ ሸይጣን አሉ በጣም ስራቸው የማይረሱ አሉ እና ሊያስተ ይችላል ሸይጣን اذا النظر لزوجتك بشهوه لا يفطر لكن تكراره خطر نعم እና ደጋግመህ ደጋግመህ ማየት ግን በጣም አደገኛ ነው አሉ كذب هلا المذي مذي عافترم مني يا فطران شي اني انقدي شيخ ابراهيم مني مذي يناغرال بلاچو الله دا سرا يرلاچو سوچ አሉ حقو ነገር ሲጠቀس انا شيخ ابراهيم دمو يسيتوش ነው የሚናገሩ يمني يفرج منامن ነው ሚለው ይላሉ እኮ እንደዚህ ይገርማቸዋልስ አሁን እንግዲህ ወድናንተ ነው ማሳልፈው مني انا مذي እንግዲህ በሸርዕና ያለ ነው በጨዋታ አይደለም ያለ ነው መኒይ ረመዳን ያፈርሳል ጾሙ መዚይ ጾሙን ያፈርስም ይሄ ደግሞ በየቀኑ ከኛ ጋር በሰውነታችን ያለ ነው እጃቸው አውጡና የሁለቱም ልዩነት ንገሩኝ እና ነግራቸው ያላ እጃቸውን አውጡና መዚይ ምንድነው በነገራችን ላይ መዚይና መኒይ በሴትም አለ በወንድም አለ እንግዲህ እኔ አልናገርም ምክንያቱም ከዛ በኋላ ደሞ አበዛው እንዳትሉኝ መኒ ምንድነው መዚ ምንድነው ይሄን ካላወቀን ወደ ሌላ አንሄድ ምክንያቱም very important ነገር ነው በተለይ ወጣቶች ከዚህ መታገስ አለባቸው እሺ እጃ ማሻ اللهم عبدين اوه كوكب የዛሬ ኮከብ ነው የምንሰጣት والله እንዲያውም ሴት ነች እሷ እና አንዳንዶቹ ምን ይላሉ ሴት ደሞ እንደዚህ ትናገራለች ለምን አትናገርም ሸርዓ አይደለም እሺ ሙአብዲን ላንቺ ማይክ السلام عليكم ورحمة الله وبركاته تسمع يا الله اوكي اوكي استاذ ماني يمالت بشهوة يمي متى فساش نو يمي وتا فساش نو بشهوة مالت نو بس يميت يمي وتا نو مدينة ودي نو ሶስተኛው እሱ ይምታታብኛል ግን ያ ድካም ወይ ደሞ በአየር ሲቀዘቅዝ እኔ እንደዛ የሚወጣ ነው አንደኛው ደሞ በማየት የሚመጣ ፈሳሽ ነው ወይ ደሞ በመነካካት በባልና ሚስት መሃል በመነካካት ብቻ ያኔ በስሜት ምን ይበስ ስሜሲ ሆን ይሄኛው ጀስት በመነካካት ብቻ ነው እና ያኔ በግፊት አይደለም ማለት ነው እና ሶስቱ ሁለቱ ግን ይምታቱብኛል ሰሰማቸው ነው ያው ይሄው ነው ሶስቱን ጀዛኩሙላህ አሰላሙ አለይኩም እሺ ጥሩ መግለጫ ነው እንግዲህ ሌላ ሰውም ተወዳጀም ትጨምራለች ሌላም ይጨምራል ግን እንዳለችው ያኔ ወዲህ ተው ወዲህ እንዳማታብሽ መዚና መኒ ሊዩነታቸው አሁን እንደሰማነው ነው ባጭሩና በቆንጆ አገላለጽ አሁን እንትን ያልነው ነው ለመጨመር የምፈልጋለ ምክንያቱም በወንድና በሴት ይለያል መንይና መዚ በወንድና በሴት ይለያል ማን ነው የሚገልጸው ይሄ ነገር ኢማን እሺ ማክፍሪ እሺ ይሄን ጥያቄ ሴቶቹን አፉ ብለናል ወንዶቹ ግን ግዴታ መመለስ አለባቸው የወንድ መንይና መዚይ የምንለየው እንዴት ነው የሴት خلاص አሁን ሴት ለመመለስም አፉ ብለናታል ምክንያቱም እሷን የሚመለከት ነገር አይደለም ወንዶቹ ግዴታ መመለስ አለባቸው መዚይ እና መንይ በመንድን ነው የሚለየው አሁንታው ማሻአላ አቡ አኒስ ኡስታዛችን ሼኻችን አስተማሪያችን አቡ አኒስ በደንብ አርጎ ይገልጽልናል ማፈር የሚባለው ነገር ያኔ በእግሩ ርግጥ አርጎ ነው የሚነግረኝ አሁን እሺ ማይክ ፍሪ السلام عليكم ورحمة الله وبركاته يسمع لهون إن شاء الله يسمع أوكي ما شاء الله جزاكم الله خير أستاذ أني يمن أستاذ عمد أستاذ بارك الله فيكم الله يكبروت عفيان كل رجزي الله كسوغار الله زوتر لن يا رب العالمين انجلي مجمرة يمزيجي مبالو بوند بسيت ماله በስሜት የሚወጣ ነው በመነካካትም ይሁን በምንም ይሁን ያለ መነካካትም ስሜት ተቀስቅሶ ከዛ በኋላ የሚወጣ ስሜት ስለሆነ እሱ ለዚክ ለዚግ ሆነ የሚምለገለግ አይነት ውሃ ይመስላል እሱ መዚይ ይባላል ወዲዩ ተመሳሳይ መኒ ይመስላል ምንም ሽታ ያለውም ወፈራም ነው ይወጣል እሱም አንዳንድ ጊዜ በመርከምም ብዙ በመስራትም ብዙ ጊዜ በተለይ ጫት የሚቅሙ ሰዎች ካሉ ጫት ቅሞ የዋለ ሰው ያውቀዋል ይወጣል እሱ በብዛት ምክንያቱም የስሜት ገዳይ መሆኑ ጫት ራሱ የምልክት ነው ጫት ቅሞ ብዙ ሰውስ ይወጣዋል ያ ወዲይ ይባላል እነዚህ ሁለቱ መታጠብን አያስወግቡም ረመዳንን ማያስፈጥሩም ሁለቱ መዚይና ወዲ መኒ ይሄ ሴቷም ወንዱም አላቸው ይሄ እንግዲህ በህልምም ቢሆን ወይም ደግሞ ከሚስቱ ጋር በመተኛት ወይም በመሳምም በማብዛትም ሊወጣ ይችላል ይሄ ነው አሁን ረመዳን ያፈጥራል የሚሰሩ ኡስታዛችን መኒ ሲወጣ يخرج بالتدفق والتلذذ بسميت سيوطا دمو تسفنطو نو يموطاو ايه مني يبالال يوندو شتاالو انده تنش انده ليت عينت ويم دمو يابابا شتا عينت عالو يوطا لسو مني ينو بوندو بكل بسيتوچو ببزات يوطال قچن نو بتام سين نو እሱ በብዛት ይወጣል በሴቶቹ ዲል ከስራ ይሄን መንይ ነው ሴቶቹ በዛ በኩል ሴቶቹ ያውቁታል ይሄን ይመስላል ኢንሻአላህ ፈሳሾቹ እና እነዚህ አሁን ኡስታዝ የሚያስተምራሉ ምንድነው መንዩ ያስፈጥራል ነው በምን አይነት ሲያስፈጥር ግን በምን አይነት ወጣ የሚለው ያብራሩልናል ኢንሻአላህ ባረከላሁ ፊኩም ማይክ ፍሪ እሺ ሞላው ጎደል በሙሉ አሁን የገለጹት የሙአብዲን يا ابو انيس يعني 80% 90% تملسوان جن ونو نطبوا ونو نطبوا اسوا التجلصتشم اني جلص على ماوق يهون بما فر يهون ونو نغروا التجلصتشم بوندوش نو بسيتوش علاقميني سيتوش سيتوش يوقوت جن ونو نغروا اهون جلص الله بቻ مندنو عندي تيريتراوي نش منالچ እንዴት ነው የሼክ ኢብራሂም ካሴት ደረሰሻል? አረ እኔ ሼክ እኮ በጣም ነው መወዳቸው ደርሳቸው እኮ በጣም ያምራል በስ ምንድነው ትንሽ እንትን አውጣው አግባው ምናምን ማን ምናምን ስለሚሉ ነው አሉና ሴቶች ነው ተሰብስቦ ሳቅሞቱ ምን ይበል አለቻት አንዲቱ አኮረጅ አው ምን ይበል እንግዲህ ማን ይስል ምን ይበል እኔ እንጃ ሌላ ቃል የለም እንዴ አለች አረ ሌላ ቃልማ በትግርኛ ከተባለ ባደጌ ቃል ነው ማን ይስፐርም በትግኛ ከተባለማ በጣም ባለጌ ነው አለቻት እንግዲህ ጠይብኮ ያኔ ረመዳን ረመዳን ጅማዕ እያደረገ አንድ ሰው አዛን ካለ ምን ያደርጋል ብሎ ጠየቀውና አንዱ ቀጥታ ያውጣውና በቃ ተባ ይበላል እና ይህ እኮ ትንሽ እንትን ከበድ ይላል ጠይብ አለቻት አንዱ ምን ያደርግ ይቀጥልበት ወላሂ ይቀጥልበት ላላ ማውጣት ነው እንጂ ምናምን ብለው ይሳሳቃሉ ሴቶች እኮ ነው የሚነግሩኝ እና ምን ይበል ሼክ ኢብራሂም አሁን ጅማዕ እያደረገ አዛን አለ አይደለም እሺ ምን ይበል ያቋርጠው ያውጣው ብሉ ያውጣውና ያቋርጠው ታስቦ ተባ ይበል አለ ምን ይበል እስቲ አምጡልኝ ምን ይበል ምንም ነገር ሴቶቹ ሳሳቁ ምናምን ይህች ብቻ ካልሆነች ሌላ ወላሂ የእሱ ትምህርት እኮ አይጠገብም ምናምን ይላሉ ወንድሞች እኔ የዚህ ነገር ወልፋ አለኝ ወይ ይህን ከተናገርኩ ኢብራሂምነቴን ከፍ ይላል ይጨምራል ላ ላኪን ዋጅብ ነው ደግሞ አንድ ነገር አለ በአመት አንድ ጊዜ የሚከሰተው ነገር ቢሆን ወላሂ አልናገረው ነበር لكن every day يمكستو كنيا طبق بلو يالو بشيطانو هي نجر لازم يهكال تغلطه صلاتو ايبجم وضوؤم ايبجم طهاراو ميبلاشال رمضانو ميبلاشال صومو ميفرسال سلازي اغتصوالو اهون الحمد لله بزو سوچ بغون بني غون هونو يمناغرو ون يعني وندچوم سيتچوم بتام امسغناچوالو ያቺ የቀረችው ነጥብ በወንደች ያለችው አሁን ስነግራችሁ ታቃላችሁ እኮ ስላፈራችሁ ነው እንጂ ስታውቋት አሁን ሊነት ታገኛላችሁ እሺ እሺ ቢስሚላህ እንበል ለምሳሌ አንተ ማን ያሳጥባል ብለናል ማን ያሳጥብም ኦኬ ማን ከሱ ልጅ ይወለዳል ማን ከሱ ልጅ አይወለድም طيب ማን የሚባለው ነገር يعني عنداندوش علماوشو طاهر نو بلوال عنداندوش دومو نجس نو بلوال مذيقن بمولو علماوشو نجس نو بلوال يهن ليونتاتشو سيهون قن هونيتاتشو أفتاتراتشو أوتاتاتشو نديت نو بنل لمسالي عندو سو كميستوغاي جاوتال سي جاوت انجديه سميتو يمي قلبت جاوتا اي جاوتال ወጥዋኑ ያዛት ሳማት ምን አለ ምን እናንተን እንደምታውቁት አሁን ብልቱ ይቆማል አይደለም ይሄች ነው ከባድ የሆነችው ይቆማል እሺ ምን ልበል እስቲ ሌላ ቃል አምጡልኝ ያው ይቆማል አይቆማም ወላ ምንድነው ምለው ይሄዳል ይበራል እንበል እሷ ነች እንግዲህ ቃል ዋሷ ነች ብልቱ ይቆማል አይደለም አሁን ከቆመ በኋላ በዛ በቆም አንድ ሸርጡ መቆም ነው አሉ ዑለማዎቹ 3 ሸርጥ ነው የሰጡት ማን ይለመባል ሶስት ሸርጦች አሉ والله اقول لكم ይሄን ነገር እንደ እንደ እንደ سوره الفاتحه መሸምደድ አለብን ከነዚህ ሶስት ሸርጦች ከአንድ አንድ ከቀረ ማን ያይባልም አያሳጥምም ምንም ነገር አያሳጥምም አንዱ አለ ብልቱ መቆም አለበት አንድ ብልቱ ከቆመ በኋላ ማንዩ ገፍትሮ መውጣት አለበት الله እንዳለው በسوره الطارق فلينظر الانسان مما خلق خلق من ماء ايش دافق قفتره موطات نو سوستنيا شرط بشهوة موطات اللبت اهو واندرچون لان نقاقر ماذي مارث لنقراتشونا هلتم ليتاشو ماذي مارث قن لمسالي كمستقاي اشعوة تالي ازاتا المنامن دزي بقا توبي درسال شهوة اهون مستو تتا تهيدا لك مستو تتا تهيدنا بلتو يكولا الشال ተኮላሽቶ ተኮላሽቶ ተኮላሽቶ ሲተኛ የሚወጣው በለል ብለው የሚወጣው እሱ ነው ማን የሚባለው ወንድሞች ሞኛ ተሆኑ ይሄን ሁለቱም ሊዩነት የማያቀሰው መቼ ነው የሚታጠበው መቼ ነው ውዱእ የሚፈርሰው መቼ አያቀም ስለዚህ በልቱ ቁሞ በገፍትሮ ይወጣ ደሞ ምን አሉ ገፍትሮ የማይወጣው ማን ስሜት የለውም ይሄም ተውቁት ነገር ኔቸር ነው እኔም ገልጽላችሁ ገፍትሮ ይወጣው እሱ ነው ስሜት ያለው ከሱ ነው ልጅ የሚወለደው እሱ ነው የሚያሳጥበው ላኪን ገፍትሮ ካልወጣ ብልቱ ካልቆመ በሻህዋ ካልወጣ ማን ያይባልም እንግዲህ ይሄን አውቀናል ማን ደሞ ምንድነው ራሱ ሆኖ ላኪን ራሱ ማን ያደለም እኮ ላኪን አይደለም አይደለም እንትን በቃ ልጅማ ስትቀራረብ እንደዚህ በቃ ሰው እንደንትን ብለዋል ብልቱ በጣም ቆመዋል እንደዚህ ከዛ በኋላ ሚስትታ ስትሄድ ወይም ደሞ ፊልም ሴክስ ታያና በፊልም ሴክሱ በጣም እንትን ብልት ይቆማል ከዛ ፊልም ሴክሱ ስትዘጋው ብልቱ ይኮላሽ ኮላሽ ኮላሽ እና ተኝቶ እንትን ሲል እዛ ጊዜ የሚወጣ አለ። ያ መዝይ ይባላል። ነጅስ ነው፣ ውዱእ ያፈርሳል። መታጠብ አለበት እንትኑ ልብሱ። ገላህን ግን አይታጠብም። ግልጽ ነው ወንድሞች። እና ይህ ሶስተኛ ነው አራተኛ ጊዜ ነው በዚህ ፓልቶክ እምገልጸው ያለሁ። ላኪን ሱብሃንአላህ እኔ አሁን ይህን በመናገሬ ኢብራሂም ስራጅ ነበርኩ። ይህን በመናገሬ ጎድያለሁ ወይም ደግሞ ቀነስኩት ከክብሬ? አልቀነስኩም። ቢላክ ወላሂ እኔ ምንድን ነው እንግዲህ ይህን እኮራለሁ እንጂ ኩራት ይሰማኛል። ይህ ነገር ፍትፍት አድገ ስገልጸውና ሸባቦቹ ልዩነታቸው የዚህ ልዩነት አውቀው ራሳቸው ሲጠብቁ ወላሂ የሚሰማኝ ኩራት በጣም ከባድ ነው። ሰው የፈለገው ይበል። ስለዚህ ይህ ነው እንግዲህ እና ወደ ረመዳናችን እንመለስ። መንይ ከሆነ ጾሙን ያፈርሳል፣ ያሳጥባል። ወንጀል ነው በእጅህ ከለቀቅከው፣ ወንጀል ነው ያኒ እንትኑ ከሚስት ጋር ታግለህ ይህን ነገር ካፈሰስከው እና በጣም በጣም እንትን ነው። ይህን ማወቅ አለብን። መብይ ግን በየቀኑ ሊፈስብህ ይችላል። በየቀኑ ሚስት ትመጣና ትይዛታለህ ወይም ታያታለህ። በቃ ሐራራ ስላለህ አንተ ሸባብ ስለሆንክ በቃ እንትን ይላ፣ ከዛ ጥብጥብ ብሎ ይወርዳል እንደዚህ። ይህም አያሳጥብህም ለማለት ነው የፈለኩት። እሺ ወደ መዲና መን ይህን ከጨረስን በኋላ ሁናከ ሸይ የጅቡ አን ነዓም አንድ ሰው ኢዛ አፍጠረ ሙተዓሚደን አው ናስየን ፈልዩክሚል ሲያመሁ። አንድ ሰው አውቆ ይሁን ሳያውቁ ይሁን ከፈጠረ ከበላ ከጠጣ ቀን ረመዳን ህጉን ምንድ ነው የሚለው? ሀላስ አንድ ጊዜ አፍጥር ያለሁ ረመዳን ፈርሶ ነው ቀኑን ፈርሶብኝ ነው ብሎ አይብላ። የቀኑን ክብር መጠበቅ አለበት። እስከ ፀሐይ እስከምትጠልቅ ጾመ መዋል አለበት አሉ። እሺ እሺ፣ እስከዚህ ካልኩ ይበቃኛል መሰለኝ። ዛሬ ብዙ ነው የተናገርን፣ ያኒ ዳርግ አንድ ሰዓት ተኩል ነው የተናገርኩት እንግዲህ። ስለዚህ በዚህ ዙሪያ ጥያቄ ካላችሁ ወላሂ እቀበላለሁ፣ ወይም ጭማሪና እንትን ካላችሁ ደግሞ እንቀበላለን። ላኪን የሲያሙ ጉዳይ ሶስት ሳምንት ስለቀረው ወይ በሌላ ነገር ሶስት ቅዳሜ እፊታችን ሶስት ቅዳሜ ስላለ የፈለገውን ጥያቄ ልትጠይቁ ትችላላችሁ። የቀረውን ደግሞ ለሚቀጥለው እንትን እንሞላለን ማለት ነው። ዛሬ ስንት ነው ቀኑ ስት ንገሩኝ? ዛሬ ስንት ነው ወንድሞች? ፈረንጅ ስንት? 23 እሺ፣ 23 2012 ላመለክትለት ብዬ ነው። እዚህ ነው የቆም ነው ማለት ነው። እሺ እንግዲህ ማይኩ ለእናንተ ልስጥና እስቲ በሉ እስቲ ምንድን ነው የምትሉት? ስለ ጾሙ ልትጾሙ ነው? በነገራችን ረመዳን የመጣ ነው። ሁላችሁም ጾማላችሁ? እሺ ማይክ ፍሪ። እንግዲህ ባረከላሁ ፊኩም። እንግዲህ እውነቴ ነው፣ አንድ ነገር ልንገራችሁ ወንድሞች። ወይም ዳዕያ ከሆንክ ወንበር ይዘህ አትቀመጥ። ያኔ እኮ በጣም ሰው ምን ይለኛል ይህ ካልኩ እኮ ያሳፍራል። የሚያሳፍር ሌላ ነገር ነው። ነውር የሆነ አትናገር፣ በጣም የሚያሳፍር ነገር አትናገር። ላኪን አላህ በአርሹ ሆኖ መንይ ብለዋል። ነቢያችን መንይ ብለዋል። በቃ ተማም ዑለማዎቹ በሙሉ መንይ ብለዋል። ጅማዕ ብለዋል፣ ኒካህ ብለዋል፣ ግንኙነት ብለዋል። ምንድን ነው ያልተባለ በቁርአንና በሱና? ማን ነው ሼክ ኢብራሂም አሁን ወደ ኋላ የሚጎትተው? ስለዚህ እውነቴ ነው ልንገርህ፣ የሚያስነውር ነገር የታወቀ ነው። ሀቅ ለመናገር ግን የታወቀ ነው እና እንደዚህ አትበሉ። ማይክ ፍሪ ይላችኋለሁ እንሻአላህ። ብስሚላህ ወአለይኩም ሰላም ወረህመቱላሂ ወበረካቱ። ሰላሙ አለይኩም። ጀዛኩሙላህ ኸይራን ኡስታዝና፣ አላህ ይጨምርለውት። ወላሂ ለእኛ ጠቃሚ የሆነ ትምህርት ነው ያስተማሩን። ብዙዎቻችን በእርግጥ እንደዛ አይነት ነገሮችን በጣም እንቸገራለን። ይሄ ግልጽ ነው። ወላሂ ኡስታዝ አላህ ይጨምርለውት። ወላሂ አላህ ይውደደውት። ጀዛኩሙላህ ኸይራን ኡስታዙና፣ እሱን የመሰለ ኡስታዝ ወላሂ በጣም ከየት ማናገኝ። ወላሂ በጣም በጣም የውስጣችን ነው ፍልፍል አድርገው የሚያወጡት ያሉት። ጀዛኩሙላህ ኸይራን ኡስታዝና። እኔ እንግዲህ ኢንሻአላህ ልጀምረው። ሁላችሁም እጅ ማውጣታችኋል። ስለ መንይም ስለ ረመዳን አዟ ስለ ንያም ሁሉ ተጠቅሷል። ኢንሻአላህ ሁላችን ጠይቃለን እና አሁን እኔ ከንያ ልጀምር ኢንሻአላህ። ቅድም ስለ እንዴት መነየት ይቻላል በሚለው ላይ ነው። አንዳንድ በመስጂዶች ላይ ስለ ረመዳን እንዴት እንደምጾም ኒያ እንዴት ማድረግ እንዳለብን በብዙ ወረቀቶች ከድሮም የተማርነው ይነግሩ ነበር ኡስታዞች፣ ግን እንዴት እንደምንነይት እዛ ወረቀት ላይ ይጽፋሉ፣ አጽዋጽም ላይ እንዴት እንደምንነይት እንዳለብን ማለት ነው። እና እዚህ ላይ እነዚህ በወረቀት ላይ የሚደረገው ቅድም እንደተናገርኩት ማለት ነው ነወይቱ ሶም ረመዳን ቀዳን የሚለው እንዴት ነው? አሁን ይሄን አያስፈልገን ማለት ነው ኡስታዝ? ጀዛኩም ላህ ኸይረን ማይክ ፍሪ። አው ወንድሜ አሁን እኮ እሱ ስገልጽ ነው የዋልኩት። ምንም አያስፈልግም፣ ምላስህ ዝጋው። ሰላት ስትመጣ ለምሳሌ ምንድን ነው የምትለው? ታውቃለህ አሁን ልትሰግድ ነው የመጣኸው እንጂ ልጫወት አይደለም። ታውቃለህ ዝሁር መሆኑን አስር መሆኑን በልብህ እወቀው አይደለም። አላሁ አክበር በስ ጠይብ። ለመጾም ትፈልጋለህ። አንደኛው ረመዳን ዛሬ ማታ ነው፣ ነገ አንደኛው ረመዳን ነው። ስትተኛ ወይም መቅሪብ ከገባ በኋላ በልብህ ነገ ረመዳን መሆኑን ታውቃለህ፣ እንደምትጾም ታውቃለህ። ይህ ነው ንያ። አቁል ለኩም ሰራሐ አንዲት ዒባዳ አታገኙም በመላስ ንያ የምትደረግባት። አንዲት አለች በሐጅ ነው፣ እሷም ንያ አይደለችም አሉ ዑለማዎቹ። ያኒ በሚቃት ትሄዳለ፣ እዛ ያኒ መካ ከመግባት በፊት የምታርፍበት ቦታ አለ። ገላህን ታጥበህ ያው ፉጣው ምናምን ነጩ ፉጣ ለብሰህ ንያ ታደርጋለህ። ይህ ግን ንያ አይደለም አሉ፣ ተልቢያ ነው አሉ። ለበይክ አላሁመ ለበይክ ለበይክ ሓጀን ብለህ ንያ ታደርጋለህ። ይህ ካላልክ ጠቅላላ ከዛ በኋላ የሚደረገው ሐጅ በሙሉ ፍርስ ነው። የፈለገውን ሐጅ የተጣራ ሐጅ ብታደርግም ይህ ንያ ካላደረክ ፍርስ ነው። ለምን? ወደ ኋላ ነው የምንመለሰው። ኢነመ ልአዕማሉ ብንያት ወኢነማ ሊኩል እምሪእ ማ ነዋ። ስለሆነ ይህችን ግን ዑለማዎቹ ምን አሉ? ይህች ንያ አይደለችም፣ ይህች ኑሱክ ነች፣ ወይም ደግሞ ተልቢያ ነች። ስለዚህ ይህች ንያ ከሆነች ይህች ብቻ ነው በምላስ ጮህ ብለህ የምታደርጋት። ለበይክ አላሁማ ለበይክ ሐጅ ብቻ ከሆንክ ለበይክ ሐጀን በስ፣ ወይም ደግሞ ዑምራና ሐጅ ከሆነ ደግሞ ለበይክ አላሁማ ለበይክ ለበይከ ዑምረተን ወሐጀን ያኒ ቂራን ትላለህ። ወይም ደግሞ ለበይክ አላሁመ ለበይክ ለበይከ ዑምረተን ቃሪነን ያኒ ሙተመቲዐን ቢሃ ኢለ ልሐጅ እንደዚህ ትላለህ። ይህ ያኒ ብለህ ከዛ በኋላ ወደ መካ ትገባለህ። ይህቺ ቃል ብቻ ነች በአፍ የምትባለው። እሷም ዑለማዎቹ እክተለፉ፣ ንያ ነች ተልቢያ ነች ንያ ነች እነ ሌላ ግን በማንኛውም ዒባዳ አታመጣም። ስለዚህ በምላስ የሚባል የለም፣ ቦታው ቀልብ ነው። በዚህ እንዝጋው በቃ። ናም ማይክ ፍሪ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ኡስታዝ አወለን قبل ما أسأل عايزة أضحكك بشوي، مقلب حصل بسببك. أمارني بزولات من عندك زي كنت بكتب في كانت سؤال عن شروط الشاهد عن الزاني والزانية، وأنا عندما أكتب في العرب في اللغة العربية سبحان الله يوما ما هذاك اليوم ما قلتها في العربية، قلتها في اللغة الأمهارية. بلتو بلتا وانت تردد هذه الكلمة وانا لا اعرف ما معناها، واكتب السؤال، احط السؤال استفهام، اقول بالله عليك يا استاذ قلها في العربي حتى اكتبها. لا الاستاذ ماشي في الكلام بلتو بلتا. يا ساتر، اتصلت بام العابدين ما شاء الله عليها ما ردت التلفون، اتصلت باختي في ترونتو قلت لها بالله عليك يا أختي إيه معناته بلتو بلتو إيش هذا؟ فقال لي من قال لك هذا؟ قلت لها والله مش واحد يعني واحد فقيه ما شاء الله عليه اسمه إبراهيم سراج، أول مرة أنا بجلس وبكتب وعمال يقول بلتو بلتا وأنا ما أعرف إيش بيقول. قالت عليك بالله عليك ما عرفتي هذا؟ قلت لها والله ما أعرف، قولي عشان بكتب ما في وقت ما ضيع وقتي. فقالت لي هذا وهذا، قلت لها يلا اضحك اليوم، قفلت السماعة وواصل في الكتاب، وكل ما تقول باللتو باللثاء وأنا أضحك حتى الآن سبحان الله. فكنت عايزة بس أقول لك هذه الكلمة. سؤالي في حالة الحيض مثلا، إحنا في شهر رمضان صار آخر يوم يوم الحيض، قلت أنوي الصوم، هل يجب علي الاستحمام قبل صلاة الفجر أو بعد صلاة الفجر؟ فإن توضأت بعد صلاة الفجر، طبعا يعني هذه صلاة الفجر مشت، فهذه ممكن تشرح لي هذا الموضوع يا أستاذ؟ جزاكم الله خير. معذرة هيتوتشي بزو أمرني على كابو كود. I would explain it to you. السلام عليكم ورحمة الله وبركاته. እሺ እህቴ ወበር እኔም አሁን አሳቀኝ والله በጣም ነው ያሳቀኩት ምክንያቱም እንግዲህ ሰምታችኋል ወንድሞች ያው በአረብኛ ብትናገርም ግልጽ ነው ያኒ የምታውቁት አማርኛ አረብኛ ነበር የምትናገረው እና ብልት የሚባለው ነገር አጣቀም ነበር እህታችን እዛ ስትደርስ ምንድነው ብላ ጠየቀችና እንግዲህ ምን እንዳረቻት አላቀም ማብዲነች ሌላ እንዴት እንዳሰረዳትቻት እንግዲህ በሁለቱም እንተው ብልት ምን ማለት ነው አለቻት ምን ብላ ይሆናል እኔ አላቀም እንግዲህ ይሄን ለነሱ ነው እንተው እሺ ኦኬ ግን እኔ አሁን ወደ ጥያቄው ከመሄድ በፊት እስኪ ከልብ ለአላህ ብላችሁ ከልብ ንገሩኝ ከብልት ሌላ ቆንጆ ሆኖ ቃል አለ እሱ ነው የሚገልጽ ለምሳሌ ሌላ ቃላት ያሳፍራል አይደለም ትላልቆቹ ዑለማዎቹ እንደዚህ ሲሉ ነው አማርኛ የኔ ቋንቋ አይደለም አይደለም እና ትላልቆቹ ዑለማዎቹ ብልት ሲሉ ሰማለሁ እኔ ግን والله والله ቀፈኛል እንትን ግን ሌላ ቃል አጣሁ ሌላ አለ ወይስ ትንገሩኝ ንገሩኝ ካለ ብልቱ ወይ ብልቷ ከማለት ሌላ ያኒ የማሳፈርና ጨዋ የሆነው ቃል ካለ ንገሩኝ ካን በኋላ ግን ሰው የሚገባው ይህ ቃል ነው አይደለም እንዴ طيب ይህ ቃል ያስነውራል ወይ የሚባል ከሆነ ንገሩኝና ካሁን በኋላ ልቀይሮ ግን እሱ ነው የምሰማው በሙሉ علم የምሰጡ ሰዎች ይሄን ነው የሚሉት አለ የለም አይደለም እንዴ ሌላ ከተባለ በጣም ባለገ ነው ሌላ ቃል ስለዚህ እህቴ ወበር ይሄ ነው ቃሉ የሚባለው መሰለኝ ሌላ ደግሞ ሌላ ከተባለ ራሱ ትርጉሙ ይቀይራል ወደ ሌላ ያስከሂዳል ያው ሌላ ከተባለ ደግሞ ባለገ ነው የዱርየ አነጋገር ነው እሺ በዚህ ዘክተናል ሁለተኛው ጥያቄ ኢንሻአላህ በትደግምልኝ ወበር ምክንያቱም አንድ ሴት የወራ በባ ይቆያትና ፈጅር ሲገባ ነው የጸዳችው ነው ያልሽው ያኒ በትደግምልኝና ከዛ ልድገሞ ኢንሻአላህ ማይክ ፍሪ السلام عليكم ورحمة الله وبركاته. طيب بتسمع الآن. السؤال آخر يوم من الحيض. الشخص هل يجب الاستحمام قبل صلاة الفجر حتى يصوم؟ أو هل يجوز الاستحمام بعد صلاة الفجر ويصوم هذا النهار؟ فالسؤال هل يجب الاستحمام قبل صلاة الفجر ولا هل يجوز بعد صلاة الفجر الاستحمام؟ جزاكم الله خير. الشيء تياك او قلت سنو اهون لمسالي يعني بهولت نقر نوسادو عنديت سيت ويم عند وند كميستوغا ግንኙነት አደረገና ለሊት ረመዳን ነው አሁን ተረሱ አሁን ጾም ሊጾሙ ነው تمام አሁን ከፈጅር በፊት ሰላት ከፈጅር ከመግባቱ በፊት ገላቸው መታጠብ አለባቸው ግዴታ ነው ወይስ ለፈጅር አዛን ካለ እና ፈጅር ከገባ በኋላ ገላቸው ቢታጠቡ ስለ ረመዳን ነው የምትጠይቀው ረመዳኑ ይነካል ወይ يعني قالوا بيت تاتب ينوت ياكو وهم دمو سيت حيد حيدي نوراتال مجرشاك ان كفجر بفيت تصداتش ادلم كصداتش بوحالا قالوا سات تاتب رمضان كغبا صومي هونال ويس كفجر بفيت متاتب اللبات ينوت ياكو ادلم طيب صومو اين كام اهتي وبر يعني بكفجر بوحالا بتتاتبم جنوب هنا ወደ ረመዳን መግባቱ ምንም ነገር ቀኑን አይፈርስም እና እንዲያውም ተኝታ እስከ ዙሁር ብትቆይም ጁኑብ ሆና እስከ ዙሁር ብትቆይም يعني مثلا እንቅልፍ ወስዷት እስከ ዙሁር ብትተኛም ጾሙ እስከ ለፈጠረች ድረስ ጅናባ መሆኑን ወይም ደግሞ እንትኑ ገላው አለመታጠቡ ጾሙን አይፈርስም ይሄ ነገር ገልጸው ነበር በፊት ትንሽ አለፈብሽ እንጂ የጅናባ መሆን ወይም የወር አበባ ሳትጣጠብ መሆን እንትኑን ጾሙን አያፈርስም ገላውን መታጠብ ነው ምለው ገላውን መታጠብ ያኒ ጁኑብ መሆን ጾሙን አያፈርስም ናም ማይክ ፍሪ السلام عليكم ورحمه الله وبركاته የኔ ጥያቄ ስታድ መጥስ የዲን ነገር ሲሆን ኮመን ሴንስ የሚለውን ነገር መጣቀም ስለማልፈልግ ነው ምንድነው እኔ ቀደም በተናገሩት ሰኞና ማክሰኞ እንጾም ነው ስራችን ሲሄድ ለሁሉም ሰው ስራው ሲሄድ ለሁለት ለተጣሉ በስተቀር ለሁሉም ይደርሳል ብለዋል ይሄንን ነገር እኔ በበኩሌ ለማቀው ጥልክ ሆነ ያንን ሰው አፎ በለኝ ብዬ መጠየቅ እችላለሁ ግን ያኮረፈኝን ሰው በማላቀው ነገር በዚህ ነገር እያዛለሁ ወይ እሳ ጥያቄ ይገባው እሺ ካልገባው እሳ እሺ ላኮረፈኝ ሰው እንበልና ሙል አቢዲን ብታኮርፈኝና እኔ እሷ ማይክሮፎን ካላወቅኩኝ እኔ ግን ጤና ነው አገር ሰላም ነው ብዬ ዝም ብዬ በቀጥን በዚህ እያዛለሁ ወይ ላላወቅኩት ኮርፊያ ኦኬ ማይት ፍሪ ሙል ሁሌ ኤግዛምፕል አንቺ ነሽ እሺ ጥያቄው በጣም ግልጽ ነው እንዲያውም እኔ ልጨምርለት እንዲያውም አሁን ለምሳሌ አላህ ይጨምርላችሁና ኡማ አብዲንና አመቱላህ በጣም ትዋደዳላችሁ እህትማማች ናችሁ ለምሳሌ በእናንተ ምሳሌ ልስጥ አንቺ አታቂም ለካ ኡማ አብዲን ካንቺ ጋር አኩርፋለች አንቺ ወንጀልሽ ምንድነው ምንም አላወቅሽም አንቺ አዱንያ ሰላም ነው ያለች ብለሽ ኡማ አብዲን ደምነሽ ደህናነሽ ትላለች አንቺ እንደዚህ ትያለሽ እሷ ግን አኩርፋ ነው ያለችው طيب አንቺ ምን አሳወቅሽ አንቺ انت ما تعرفين علم الغيب ስለዚህ ምንም አይነት የለሽም አንቺ እሷ ካኮረፈችህ ግን ወንጀሉ ለሷ ነው ይሄ አንድ ነው ሁለተኛ ልጨምርለት እኔ አንቺና ኡም አብዲን አኩርፋችኋል በእውነት አኩርፋችኋል ሁለቱም እያንዳንዱ አኩርፋችሁ ሰላም አትባባሉ አሁን ይሄን ሐዲስ ሰማሽና ሰኞና ማክሰኞ ሁሉ ሰው ረህማና መግፊራ ሲሰጥ እነዚህ የኮረፉ ሰዎች አትስጧቸው አኺርሁማ ኢላሉ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ካወቀሽ በኋላ በጣም ደነገጥሽና ኡማ አብዲን ትያለሽ ናም ቅርታ በልልኝ እኔ አፉ ብዬሻለሁ አፉ በልኝ ደሞ አንቺ ምክንያቱም እንደዚህ አይነት ሐዲስ ስለሰማሁ ለምንድን ነው ሰኞና ሐሙስ እንደዚህ በቃ ከዚህም ንርቀውና አፉ ብዬሃለሁ ካሁን በኋላ ማክሮፍ የለም ብለሽ ጠየቅሽ አይደለም አንቺ ከተከሻሽ አውርደሽ ከዚህ ነጻ ሆነሽ እሷ ግን ያኮረፈሽ ነች ወንጀሉ ለሷ አንቺ ነጻ ትሆናለሽ ተግባባን እህቴ ምክንያቱም አንቺ በሩን ከፍተሽ ግቢ አለች እሷ አልገባ ማለች አንቺ አፉ ብዬሻለሁ አፉ በይኝ ካሁን በኋላ ማክሮፍ የሚባል ነገር የለም እንዲያውም ምንድነው የምትጨምሪው ሁለተኛ ከስትገናኙ ብለሽ ስሚያታለሽ እንደምንሽ ኡማ አብዲን ደህና ነሽ ማሻአላህ እሷ ግን እንዳኮረፈች ነች ስለዚህ ወንጀሉ እሷ ትሸከማለች አንቺ ግን ነጻ ሆነሻል ኢንሻአላህ ዋናው ሐዲስ የሚለው ሁለቱም ከተኮራረፉና አንተታረቀም ካሉ ምክንያቱም ምንድነው የሚሉ ሐዲሱ በደንብ ተመልከቺው يعني أخرهما حتى يصطلحا اسكم يتركوا تواتشو نميلو. طيب أنت تارك أشال عفو بلشال عفو بلين بلشال برو يزقاتشو السوانشنا للسوانو ونجرونو. نعم مايك فري. السلام عليكم ورحمة الله وبركاته. السلام عليكم وبركاته. ستسمع أستاذ طياقيم كويتشنا كان يدلم من هلال لموت سو لأباتنا للنات لموتوت يعني طمعنتنا بأنسو سمسا لكان دمي ستا رمضانس رمضان سايقابا بفيت كرمضان بفيت بايد لو ورما لتنا وطفاين سمو يعني ور مزقوم التالة لوي بسما اتشو يعني نية بسما اتشو أرغن مزقوم اللو ميلا النسو يميلو ليلاو دمو سازياوي هنن بتملكتنو مندنو رمضان برمضان برمضان ورلاي تامو يعني صوم يعني ساي صوم الصومم ساي صوم موتة نا يعني صوم ونس بيت سبوا شو اللي كفلوا لا تشيلالو يعني صوم ما يعني ما نو كبيت سبوس اللي كفل مي تشيلنا ونين جاهو لا تتياكيم كهونا أستاذ استي كتشالو يملو سلنا إن شاء الله. جزاكم الله. السلام عليكم. እሺ ጥያቄው ግልጽ ነው ወንድሞችና እህቶች የጾም ጉዳይ ትንሽ ጠንከር ይላል ነገሩ እንደ ሰላት እንደ ሲያም እንደ እንትን አይደለም እንትኑ እንደ ዘካት እንደ ሰደቃ አይደለም አሁን ሻዕባን ግማሽ ሻዕባን ወይም በሙሉ የሚጾመው ላንተ ነው ምክንያቱም ይህ ጾም ለምሳሌ ሻዕባን ጾሙ ሲባል ለገሌ ብለህ የምትጾመው መጀመሪያ በስልምና ያለም የምትጾመው ምንድነው ቀዳ ካለው አሁን የጠየቅሽው ሁለተኛ ጥያቄው ቀዳ ካለው እና ወራሾቹ ይጾማሉ ብለዋል ነብያችን ሰለላም ለምሳሌ አንድ ሰው አንደኛ ረመዳን ጾመና እስከ አምስተኛው ረመዳን ጾመ ከዛ በአምስተኛው ረመዳን ታመመ መታመሙ ግን ያኒ ለሁሉ ጊዜ በሽታ አይደለም በመድሃኒት የሚድን ነው ስለዚህ ለአምስት ቀን ለስድስት ቀን ታመመና خلاص በኋላ ቀዳ አወጣለሁ ይሄን አምስት ቀን ብሎ አፈጠረ እንደ እድል ሆነ ሞተ ሞተ በቃ ሰክተ ቀልቢያ heart attack መጣችና ሞተ እነዚህ አምስት ቀን እነዚህ አምስት ቀን እጾማለሁ ብሎ ያፈጠራቸው እነዚህ ወራሾቹ ሊጾሙለት ይችላሉ ይሄ አንድ ነው ላኪን لأجر بلو يميصوم بتلي شعبان لأجر لأقلي رمضان لأقلي لأقلي يميلو نقر يلم أدا لتاوت ألا تشلال له شعبان لانتي لانشي شعبانو لانشينو لسو انتنا يهونم سلزي أدا تاوت ألا كفارة كاللوم يصومال كفارة لمسالي يعني أدا نبرو انتنو سلساك أنا يميصوم نبرو ويمدومو كتات نبرو ليلا كفاره سلت نبرو ينهجر سايسط ونا سايصوم كوموته وراشوچو ليصوموللت ويم دومو ما نصوم ليصوموللت يچلال اما سنيونا حموس ويم دومو شعبان ويم دومو رمضان انتنو بعرفه بانتنو مندنو مبالو عاشوراء يميلو كله لصواميو نو ميهونو انجي لاغلي ايبالم كزي بلاي جن صدقه اجماع العلماء اللبت يشالاچوال تقلال العلماء شو يتسمامو بات نقر بنا درق الشلال لمسالي قرآن قرتو لان ديمو تسو هادية بنسات او يدرسال اي درسم علماء شو خلاف اللو خلاف اللو اي درسم يميلو اللو يدرسال يميلو اللو كزي خلاف انت وطعنا مدنو ميدرسو لما شو بل صدق اي درسوال دعا اي درسوال ادلم صدق اجاريا قفر بات مسجد سرالت هلو اي درسوال انا ميدرس بات نقر بقلالو بقافيه متلو دعاء ياللي كتا ودنت ناتهيد حج يدرسوال عمره يدرسوال سلازي يهن يهن بالنادر قطورونو يهدمو منالو علماتشو لببالو عند سوكو لا قوتي لا كستي لمن منامن بلو عمران نحج يميادرقو لان تسانتي እኔ ይህችን ጥያቄ እስካሁን ድረስ ያልተመለሰችው እኮ ነች። አንተስ ሞልተሃል ጠግበሃል? የሚያህል እንትን አጅራ አለ የውም አልቂያማ? ይህ ሐጅ የምታረግለት አጎትህ ነው አክስትህ እኮ ነገ የውም አልቂያማ እኮ ብትለው እኮ እሺ ብሎ የሚመጣልህ አይደለም። يوم يفر المرء من أخيه وأمه وأبيه وصاحبته لكل امرئ نأزا عند حسنة ستأين بالتلوكو يما يسد سوكونو إن شاء الله أبات النات بيهونو عمراء التارق الله شو مالتي أدلم أنت راسه ست مولانو من نقدر سيسفل لقه مولتها البكاء بك إيه هونو سنك الأخير عيزهر أليازكم إبيان تن سلي تشالا من التمولام يا اخيرا قداي انت تنته لله سو ايسطم لمثال اني عند مثال كل غزي متقسو مثال يالله ادلم ود مسكيت تغباله لب بلو انت اغوته اباته يا انت شيخ ادلم كذا يفلغو سو كبر يالو علقا اوكي سنتناچو امس انت اباته ولا جمعات نو يولد اغوته شيخ انا يا غرو مري يهون ولا يفلقون النغر يهون قلت جباچو مسجد اهون صفو بمولو مولتو قينا بهولتنيا صف متاچونا اهون باندنياو صف ياند سو بوتا اغنياچوت طياقو مندنو بتام يتكبروا ابات اسونو متسالفو ود اندنياو صف ويس لا غوته نو ምክንያቱም ሸምገል ስላለ አባቴ የ50 አመት እድሜ ነው አጎተህ ግን ለምሳሌ የ80 እድሜ ነው እና እሱ ትልቅ ነው ብለ አክብረህ ለሱ ነው በዛ ያቺ አንድ ሰው የምታስቀምጠው በአንደኛ ሰፍ ያለው እሱ ነው የምታሳልፈው አባቴን የምታሳልፈው ወይስ ያስተማረህ ሼክ ለ20 አመት ያስተማረህ ሼክ እሱን አክብረህ ነው የምታሳልፈው ማን ነው የምታሳልፈው ማን ይመልስልኝ ያልወንድም ይቺስ ከመለሱ كنزي أرات أباته أغوته شيخه منامن دزي مانو متسالفه ودا عندنياو بنل إن الملسو قزين دان نطفا أباته متسالفه أغوته متسالفه آياته متسالفه شيخه متسالفه أنت راسنو متقبابت لمن يا أخيرا قدينو يا أخيرا ترفكو هوني سو لسو واتسات أمون دموش ابن عباس بنبيات شن كأين قون كوش بلو نبار جينا أسرع مستنو إدميو هتسانو أبو بكر صديق تلك صحابي بقراتشو كتب له نبار نبياتشن وحاتتو لما أنهم يقباوهن لابن عباس لهم يقباو بك أين سلالي لكن من هلوت ود أبو بكر صديق بن سلالي نقرو دمو مفتو يا ابن عباس نو كانت بك أين سلالي يسونا مفتو من بلوت أيقوت يا ابن عباس هلوت لا أبو بكر لستو هلوت لا ألاتشو لا يا رسول الله لو كان مسألة الدنيا ممكن لكن مسألة الآخرة ينتن بركة لن ينوم يقبان بلو وسدو ما يتنو سبحان الله العظيم عبد الله بن حرام تلقو شهيد يا أحد شهيد جنة قبتو الله بدون واسطة ينقرو يني باري أن ديتنا بلو أن الله ينقرو لجو جابر هلتم بغزوة أحد ألتتعلم هلتم أباتنا لج إنينو بتورنتي مقباو لا أنتنا إنيني تبلو ሁሉ ሊገባ ይፈልጋል አባቱ ምን አለው ያኔ እባክህ ልጄ በጣም ነው ወደህ እኮ ለምን አተውልኝም እኔ ልግባ በዚህ ጦርነት ስለው ላ አለው አባቱ ደሞ ላ አለው ያኺራ ጉዳይ ነውና ያ ዱንያ ቢሆን አለው አባቱ ምን አለው ታቃለ ጃብር ልጄ አላቸው ሱብሃንአላህ ጃብር ልጄ አለው والله لا يوجد احد على وجه الارض كله احب انسان بالنسبه لقلبي الا انت አለው በዚህ መሬት በሙሉ እንዳንተ ወደው ሰው የለም ላኪን ያኺራ ጉዳይ ነው ጀና መግባትና ጀና አለ መግባት ስለሆነ እኔ ነው መገባልና አባቱ ሄዶና ገባ ወዲያውኑ ስትሸድ ተገደለ ጀና ገባ ስለዚህ ያኺራ ጉዳይ ወንድሞች ብዙ ሰዎች ሄድና ዑምራ ያባቴ የሱኮ ያደርግም ያባቴ ይላል ይወጣና እንደገና ጅዳ ደርሶ ያክስቴ ይላል እንደገና ወደ ሪያድ ይመጣና ሁለት ወር ቆይቶ ያጎቴ ይላል አንተ ምንድነው አንተ ነገ ለምንድነው ያጎቴ ያክስቴ ዑምራ አላደረከም ብለ በቀብር የምትጠየቅበት ጥያቄ አለ የለም አጅር ትፈልጋለህ ቀጥታ ላንተ አድርግ እሱ ከዛ በኋላ ያኔ إني هون من مالتي نو لا كستهنا لا أقوته لا باته عمراء التارق مالتي سايهون أنت راسهن أترسى لما لتني فلوك. نعم مايك فري. السلام عليكم ورحمة الله وبركاته أستاذ ينيت إياك إن شاء الله أخلتم تكرارا بسلوهننا برمضان صوم مالتنا عندنا دي بمكات يتنسى بفنج أجن بكل دم يفسل يهن أهون صوم يفرسل وي ولتن يس ميفرس كوهنا مبلات مدتات نتشلال لنوي ليلا دمو ولت وندما ما تشين دزاع جات أمي بتألو عنده بفنك تو دم بفسو بزو سوتش سلام ما يسلم يجات أمينو إن يا يتفنك تو سو يو يتفاتن يكال هنا ويتفاتن يم بيهون مالتنو دم كفسسة رمضان يبلش بتال وتصوم يبلا يفرسل وي دزا مفرس كوهنا سي يبلا ليتتال وي إن جزاكم الله خيرا يهنا تياك مايك فري. እሺ ጥያቄው ገብቶኛል ደምን በተመለከተ ወንድሞች ተቅላላ ዑለማዎች የተስማሙበት ምንድነው ደሙ ጥቂት ከሆነ አያፈርስም ደሙ ብዙ ሆኖ የሚጎዳው ከሆነ ያፈርሳል ለምሳሌ ራስን ፈነከተው ብዙ ደም ከወጣ ደም በመጉደል በሰውነቱ ያፈርሰዋል አይደለም ይጎዳዋል ያፈርሳል ግን መፍጠር አለበት ለምን መፍጠር አለበት ምክንያቱም አስለን ፈርሶ ያለው ምንድነው ደሙ በመውጣት ስለ እንትን ስለሚጎዳው አይደለም በቃ ቀጣይ ተካው ፍሩታ ምናምን ምናምን ምናምን በልቶ ይወስድ ለምሳሌ አንተ ተበሩ ይላሉ ተበሩ ማለት አንድ ሰው ሊሞት ስለፈለገ ባካቹ አሁን ደም ስጡ ይባላል ሄድና እጅን ስጥና 1 ሊትር ደም ይወጣብሃል እዚህ ላይ ግን አንተ ህይወት አድነሃል እዚህ ላይ ምትላለ ቀጣ ወደ ቤት ተሄድና ያለ ምግብ በሙሉ እንክታርገት በለዋለ ምክንያቱም የወጣው ደም እንዲተካው ይህ ደምን በተመለከተ ነው ጥቂት ደም ከሆነ ግን አያፈርስም እሺ ይሄ ደምን በተመለከተ ብቻ ነው ላኪን አንድ ሰው ጅማ አርጎ ካፈጠረ ጾሙን ቀኑን በሙሉ መጾም አለበት ወይም በእጁ አርጎ መንዩን ከለቀቀበት ቀኑን በሙሉ መጾም አለበት ወይም ደግሞ ያኔ ረስቶ ከበላ ረስቶ ከበላ ከተጣ ትዝ ካለው ቀኑን በሙሉ መጾም አለበት የደም ጉዳይ ግን ስለሚጎዳው ነው እላለሁ ኢንሻአላህ ማይክ ፍሪ ሰላሙ አለይኩም ወራህመቱላሂ ወበረካቱ የኔ ጥያቄ ኡስታዝ በረመዳን በምንጾምበት ሰዓት ስሁር መብላት ግዴታ ነው ወይ ብዙ ጊዜ አሁን ትንሽ ሰመሩ ጋር የተጠጋ ስለሆነ ወቅቱ ጧት ተነስቶ ስራ ለሚሄድ ሰው እንትኑ ሰዓቱ የስሁር ሰዓት ስሁር መብላት ግዴታ ነው ወይና ወይም ደግሞ ቀረብ አድርጎ ላይክ ኢሻ ከተሰገደ በኋላ ቢበሉ ይቻላል ወይ አንደኛው ጥያቄ ይሄ ነው ሁለተኛ ጥያቄ ብዙ ጊዜ እዚህ አሜሪካ የምንኖር ሰዎች በስራ አለም ላይክ ለምሳሌ ወይ ነርስ ወይም ነርሲንግ አስ የነርስ አሲስታንስ ሆኖ መስራት ብዙ ጊዜ የወንዶችና የሴቶችን የፕራይቬት ኤሪያ የዚህ መጥረግ ምናምን ነገር ይኖራል ስራው ላይ ማለት ነው እና ያ ጾሜን ያፈርሳል ወይ እና ያ ጾሙን ያፈርሳል ወይ እሱን ለመጠየቅ ነበር ጀዛኩሙላህ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ አንደኛው ጥያቄ ስሁር ግዴታ ነው ማለትሽ ያኒ አንድ ሰው ካልተሰሐረ ጾሙ ይፈርስበታል ማለት ከሆነ ጾሙ አይፈርስም ግዴታ አይደለም ላኪን ነቢያችን ብዙ ሐዲሶች ተናገሩ ምን አሉ ተሰሐሩ فإن في السحور بركة ይበቃ በነስ በስሁሪ በረካ ሱናን ለማግኘት ብለሽ ጾም ደሞ አንድ ነገር አለ ሰው የማያውቀው ነገር አለ ተሰሐሩ ሲሉ ነቢያችን እንደዚህ ሲሉ ተነስተ ዝግንና ሰላጣ ቀይ ወጥና ዶሮ ወጥ አምጥተ ፍትፍትና ገንፎ ከዛው ሐላ ቃሪያ ታመጣለ አጅቦ ታመጣለ በቃ ማዳርገ ብሉ ማለታቸው አይደለም ወለው በሸርበቲ ማ ሶስት ተምር በልተ ዋጥ ካደረክ ውሃ በቃ ስሁር ማለት ነው ይሄ ነገር ስለዚህ አክብዳችሁ አትዩት ዋናው እንዲያውም እኔ ልንገራችሁ አንዳንድ ጊዜ ወለቴ ነው ለስሁር እነሳና ከዛ በኋላ በቃ ምግብ ደስ ካላለኝ ሱናው ለማግኘት ብዬ ሶስት ተመረና አንድ ብርጭቆ ውሃ ጠጣለው خلاص ተሰሐርኩ ማለት ነው ወይም አንድ ወተት ጠጣለው ተሰሐርኩ ማለት ነው ስለዚህ ان في السحور بركه ማለታቸው በመጀመሪያ ደረጃ ጥሩ ምግብ ከበላ ለቀኑ ድጋፍ ይሆንልሃል ካልፈለክ ግን የነቢያችን ሱና እንደ እንት እንዳትል ብለ ተነስተ አንድ ወተት አንድ ውሃ ሁለት ሶስት ተምር በመብላቱ ስሑሩ ይገኛል ስለዚህ ሱና ታገኛለህ በረካ ራሱ በረካ ማለት ያኒ ነፍስ ስሑሪ በረካ በረካው ራሱ ይበቃናል እስቲ ምን እንደሆነ አናቅም ግን የነቢያችን ቃል ስለሆነ በዛ ተነዳ ግን ግዴታ አይደለም እሺ ሁለተኛው ጥያቄ ነርሶች ሆኑ ያኒ ምክትል ነርሶች እንደ ተረዳኝ ከሆነ ማለት ነው የታመሙ ሰዎች ደማቸው ብልታቸው ምናምን አውራቸው ምናምን ይዛልን እና ያለን ማለት ከሆነ ጾሙን አያፈርስም ይሄ ነገር ላኪን በሐላል በሐራም ከሄድን ግን ይህ ሐላል ሐራም የሚባል ነገር አለው እነቴ ነው አሁን ጥያቄው ጠየቀችው እሷ ለረመዳን ብላ ነው የጠየቀችው ላኪን ወደ ሌላ መስመር በሄድ በጣም ጉዳት አለው ይሄ ነገር ለምሳሌ ነርስ መስራት ክልክል አይደለም በሃይማኖታችን ላኪን እንዴት ነርስ ሆና ወንዶች ታጥባለች ወንዶችን አውራቸው ምናብራቸው ታያለች ነርስ ሆና እንዴት ወንዶች ያለችበት ተቀላቅላ ትሰራለች ግን ይህ ነገር ከእናንተ ጋር እንደማይሄድ አቃለሁ ወንድሞች ይቅርታ አድርጉልኝ አሜሪካ ሩሲያ ምናምን እንደዚህ ያለ አውሮፓ ያላችሁ ይህ ነገር ለእናንተ እንግዳ ነው ምክንያቱም የለም ለሳውዲ አረቢያ አለ አይደለም ሴቶች ለብቻቸው እዚህ ላይ ሴቶች ለብቻቸው ነው ሆስፒታል ብትሄድ አሁን የሴቶች ክፍል አንድ ወንድ አይገባም ማለቴ ነርስ ምናምን መጣ እንደዚህ አታረግም ሁለተኛ ነገር ደግሞ ያኒ እንደ ሳውዲ አረቢያ ላይሆን ይችላል አውሮፓ አሜሪካ ነርሶች ሴቶች ናቸው ለወንዶችን ልብስ ይቀይራሉ ይነካካሉ እንደዚህ እንደዚህ የተለመደ ነገር ነው አሁን ሼክ ኢብራሂም ሊቀይሩ አይችልም ላኪን እኔ ሐላል ሐራም ነው የምነግራችሁ ይሄ ነገር እንዴት ያ በፊት ያልነው ተውት እሱ እንዴ ነው ልትጠቅሰውም ጥሩ አይደለም ያ ምንድነው እንበለው ሐዳና አረጉት ወንዶች ያጥባሉ ምናምን የሚለው ይሄ በቃ ጠግበናል ይሄ ሰልችቶናል ይሄ ነገር አንዲት ሴት ያኒ እድሜዋ ትንሽ የሆነችው የ30 አመት የ40 አመት ሴት አንዱ የ60 አመት ምናምን ይሄ የምታርጉት ነገር ሰውነቱን ታጥባለ ይሄ ነገር خلاص ሰልችቶናል ተውት በቃ حرام ሆኑን ገብቶናል ግን ነርስ ሆና ደሙ ወይም ደሞ ሽንቱ ምናምኑ መጠራረግ እንደዚህ ረመዳኑን ወይም እንትኑ ጾሙን አያፈርስም ላኪን በሌላ ህግ ከሄድን ግን ሐላል ነው حرام ካልን ግን ሌላ ቀን ኢንሻአላህ ነው አይበታለን ጾሙ ግን አይ እንትና ይልም ኢንሻአላህ ማክፍሪ بسم الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته أستاذ إن شاء الله نيجا ما عند تياكي تصفو لينا تياكي إن شاء الله بس عمرا لملسو ودو عند سو ودو كادر رقبو حالا ودو كتدر رقبو حالا بفوتانا قمت رقو شقران لووي ويس ودو كتدر رقبو المترقي اللبات ميميسو تأيكاني لش عند تاتشن እና ኢንሻአላህ በዚህ ጉዳይ ያለ ነገር ካለ ማይክ ለርሶ ሰላሙ አለይኩም ወራህመቱላሂ ወበረካቱ ጥያቄው መልሱ በጣም ሊገርምህ ነው ፍላጎታችን ብዙ ሰዎች ወደ ካደረክ በጨርቅ አርገው አታድርቀው ይላሉ አይደለም ግን የሚገርምህ ነገር ለንገረ ነብያችን አንድ ጨርቅ ነበራቸው እንዲያውም ለዚህ ብለው አንድ ፎጣ ነበራቸው እና ወዱ ካደረጉ በፎጣው አርገው ያደርቁት ነበር ከዚህ በላም ይፈልጋለ ነብያችን ባይኖረውም ያኒ ፉጣ ባይኖራቸውም ክልክል ነው እስካላሉ ድረስ ክልክል አይደለም ግን ጨምረ ነው ምነግረ ነብያችን አንድ ፉጣ ነበራቸው ወዱ ካደረጉ ያደርቁ ነበር خلاص نعم ማይክፍሪ የመጨረሻው ጥያቄ ኡማ አደል ከዛ ቀጥሎ እንግዲህ ነገ እንዳልኳችሁ የምታውቁትና ትልቅ ሰሃቢ ነው ላኪን ህይወቱ በጣም የሚገርም ነው ممكن ጭንቅላታችሁ የማይቀበለው አንድ ሰሃቢ የታወቀ ሰሃቢ ነው የሱን ታሪክ ነገ እንግዲህ በቅበሉ ኢንሻአላህ አትጥሩ እንትና አትጥፉና በጣም በተቻለ መጠን የሱን ታሪክ መስማት መኩር ኢንሻአላህ ነገ ማክፍሪ ሙዓደል ለመጨረሻው ጥያቄ السلام عليكم ورحمة الله وبركاته. يسمعني يا جماعة عندك؟ جزاكم الله خيرا. ما نو مايك سلالة زنو أستاذ ببرايفت يتصافر لين تياك ينو بولد مكنيات أمسكن سدسكن يالفات سيات كهونج السواق دوا واجه نبات ياله باليو يسوانك دوا باليو لمن سوي شلالوي يلال إن شاء الله. السلام عليكم ورحمة الله وبركاته. እሺ እሷ ባሊዋ ሊጾምላት ይችላል ወይ ማለት ነው? አጅር ፈላጊ እስቲ አንድ አንድ ስጠኝ። ባሊዋ ሊጾምላት ይችላል ወይ? እንደዚህ ነው ጥያቄው? እሺ በህይወት ወይ ያለ ያለች እንዴት ጾማላታል? ምንድን ነው ይሄ? ደክም ያለውና ና አርዳኝ ነው? ላ በህይወት ወይ ያለች ሊጾምላት አይችልም አበደ እና የማትችል ከሆነ እሷ ሌላ መትክ አላት። ምስኪን ነው መታበላው ወይስ ቅጣት ነው መትቀጣው ሌላ አለ። በህይወቱ ያለ ሰው ግን ሰው አይጾምለት ኢንሻአላህ። ናም ማይክሪ ሰላም አለይኩም። አሁንስ ሰላም አለይኩም። አሰላም አለይኩም። ጀዛኩም الله خير። ወጥቶ ነበር የኔ ጥያቄ ኡስታዝ። ረመዳን ሰው ፍጥሩን እንጠራለን። ለምሳሌ ሰው ፍጥሩን እንጠራለን ولكن عند عندي مسجد سجدن متالن مقربون بلو مسجد هلالو اهون مسجد قمام سو يمتالو ان اجر يالو يا مجمر ميغورسو نو اجر يالو سو ماسفطر ان يني ماسفطر غول غبا معناتلو انتن مولا ويس اجر يالو ستيت ايه غلط بيارغو لينا. السلام عليكم مايك فري. اشي ام عادل مجمر درجه ለምሳሌ ባለሽ ንበል ባለሽ ወደ መስጊድ ሄደና አዛን አለና እዛ ሁለት ተምርና ሶስት ተምር ውሃ ጠጥቶ መጣ እና የኔ አጅራ ጎደለብኝ አላፈጠርኩትም ማለትሽ ነው እንዴ? አንቺ ቤትሽ በቤትሽ ቢያፈጥርም አንቺ እኮ አይደለም ያፈጠርሽው። ማን ነው ያፈጠረው? የራሱ ገንዘብ አይደለም እንዴ? እኔ ቤቴ ሆኜ አሁን ሚስቴ ብትሰራልኝ ምናምን እንዴት መስራቷ እኮ እኔን አፈጠረሽ ማለት አይደለም። እኔ በውጭ ሰርቼ ምግብ አመጣለሁ እሷ ደግሞ ትሰራለች ሁለታችን እናፈጥራለን። እንደዚህ ከሆነ ጥያቄው ማለት ነው እና ቀማምሰው ይመጣሉ ቀማምሰው ይምጡ ማፊ ምሽክላ ላኪን አጅሩ ለሱ እንትኑ አጅር ያለው ማዕድል ምንድነው? አንድ ሰው ካፈጠረ ከውጭ ለምሳሌ አንድ ሰው ታመጡና አንቺና ባልሽ ዛሬ ከኛ ጋር ነው ተፈጠር ብለሽ ይመጣና ያፈጥራል አይደለም? ወይም ደሞ እዛ መስጊድ ይወስድና ባልሽ ለምሳሌ ተምር ይወስዳል ወተት ይወስዳል እዛ ያሉ ሰዎች ያፈጥራቸዋል። ወይም ደሞ አላፍ መንገድ ያኔ በመንገድ የሚያልፈው አንድ ውሃ አንድ ተምር አንድ ወተት ሰጠውና ታፈጥሯለ። ይሄ ነው እንጂ በቤቴ ልክ ነው አጅር ሊኖር ይችላል አጅር ላኪን ማን አፍጠረ ሳኢማን የሚባለው ሌላ ሰው ስታፈጥር ነው። እንደዚህ ከሆነ ጥያቄሽ ማለት ነው። ናም ማይክ ፍሪ። ሰላም አለይኩም ኡስታዝ። እንግዳ እኮ ጠርቼ ነው አልኩት። እንግዳው እንዲያፈጥር ቤቴ ጠራሁት። ወላኪን መስጊድ ሰግጄ መቅሪብ መጣለሁ ብሎ መስጊድ ይሄዳል። አሁን እዛ ተምር ውሃ ይቀምሳል። ያ አጅሩን የመስጊድ ያስፈጠረው ወሰደው ማለት ነው። እና የኔ አጅር ምኑ ላይ ነው ይያልኩ ነው? ኢንሻአላህ እንግዳ ጠርቼ ነው ባለቤቴማ ቤቱ ነው ኢንሻአላህ። ጥያቄው እንግልጽ ይመስለኛል። ሰላም አለይኩም። ሰላም አለይኩም ኡስታዝ። አንድ ጊዜ ይቅርታ የመጨረሻ ጥያቄ ነው ብለዋል ወንድሞቼ እናቶቼ። ኡስታዝ የመጨረሻ ብለዋል ያው ለሷ አቀድማ ይክሎ ደቀባት ነው። ኡስታዝ እንኳን ማይክ ያስቆም ምክንያት አንድ ጓደኛዬ አንድ ሙስሊም ወንድማችን ነው ዛሬ ለሊት አርፏልና በተኛበት ከባልቤቱ ጎን ሆኖ አርፏልና ዱአ እንደሳደርጉለት ነው። በጣም ለዲን እስላም ሲያገለግል የነበረ ነው ለኡመት ረሱላህ ሰለላሁ ዐለይሂ ወሰለም በየእስር ቤቱ የሙስሊሞች የሚያስፈታ ጠበቃም ነበረ። በጣም ታጋይ ወንድማችን ነበረ። ትላንትና በዚህ በግብጽ እንትን ምንድነው ምርጫ ምክንያትም ዲሞንስትሬሽን ነበረ ሰላማዊ ሰልፍ ነበረ እዛ ቦታ ላይ ተገኝቶ ነበረ። ወላኪን ዛሬ ቤቱ ያው ትላንትና ማታ ቤቱ ባደረበት ባለቤቱ ጠዋት ሱብሂ ሚስቱ ልትቀሰቅሰው የለም አላህ ወስቶታል። እንግዲህ ያው ስለዚህ ሁላችሁም አላህ ጀነት አልፈርዶስ እንዲያደርገው ዱዓ እንድታደርጉለት ነው። ሱቢ ሀታ እንኳን ሚስቱን እንኳን ይዞ ነበር የሚመጣው ሱቢ ሰላት እንኳን ለመስገድ አላኩል ያለ ኢንሻአላህ የልብን አዋቂ አላህ ነውና አላህ ጀነት አልፈርዶስ ያድርገው ዱዓ እንድታደርጉለት ብዬ ነው። ማይክ ፍሪ። ሰላሙ አለይኩም ወበረካቱ። ማይክ ቀድሚያችሁ ስለያዝኩኝ አፉ በሉ ወንድሞች እናቶች። ማይክ ፍሪ። አላህ ይርሐመው ኢንሻአላህ። ሁላችን ወደዛ ነው የምንሄደው። ስለዚህ የወንድማችን የሞተ ወንድማችን ሀቅ ስላለበት نقول اللهم اغفر له وارحمه وعافه واعف عنه واغسله بالماء والثلج والبرد ونقه من الخطايا كما ينقى الثوب الابيض من الدنس وابدله دارا خيرا من داره وزوجا خيرا من زوجه ونور في قبره يا اله العالمين. اللهم ان كان محسنا فزد في احسانه وان كان مسيئا فتجاوز عنه. اللهم اغفر لحينا وميتنا وحاضرنا وغائبنا. اللهم إنا جئنا شفعاء نسألك يا ربي ثبته بالقول الثابت. اللهم يا ربي لا تحرمنا أجره ولا تفتنا بعده واغفر لنا وله. اللهم اغفر لنا وكن لنا إذا سرنا إلى ما سار إليه تحت الجنادر وتحت الدود وتحت القبور يا رب العالمين. كن لنا ولا تكن علينا. اللهم يا رب العالمين اغفر لميتهم وارزق لأهله الصبر والسلوان وافتح له بابا ينور في قبره يا رب العالمين. وصلى الله على نبينا محمد وعلى آله وصحبه أجمعين. كزه بلا ينقله لمواشو يمدرق نقر اللم دعا ترقلت الله كنيا أهون إني دعا سادرقلنا أنت عند متو سمانيا سوش آمين ستلو ከናንተ አላህ የሚወደው አንድ እንኳን ቢሆን የሱን አሚን ሊቀበልለት ይችላልና እንደዚህ አይነት ሲገኝ ቀጣ ወደ ሆላ ነገ ከነገ ወዲያ ሳትሉ ዱዓ አርጉለት ለወንድማችሁ ማለት ነው። እሺ ወደ ጥያቄያችን ሄድና እህቴ አቡ ሙዓድል እንግዲህ መጀመሪያ በመስጊድ ላይ ስለቀመሰ አጅሩ አላገኘም ማለት አይደለም። ላ እንደዚህ ማለት አይደለም። من فطر صائما እንደዚህ ከሆነማ ጠቅላላ ሰዎቹ ውድድርና እንትን ሊሆን ነው። በመንገድ ለምሳሌ እኔ ለእራት ጠርቼ አንድ ሰው ወይም ለፍጡር ጠርቼ በመንገድ ላይ አዛን ስለሆነበት አንድ ተምር ቢቀምስ እኔ አላፈጠርኩትም ማለት አይደለም። ላ እንደዚህ አይደለም። አንቺ ጠርተሻል፣ ካንቺ ጋር አፍጥሯል እንግዳው። ኢንሻአላህ አጅር ካምል ነው የምታገኘው። ናም ምንም እንትን የለውም ይህ ነገር። ይህ ማለታቸው አይደለም ነቢያችን ሰለላሁ ዐለይሂ ወሰለም። ናም አይበቃንም እንግዲህ ጥያቄዎቹ ለነገ ብናሳልፋቸው ይሻላል። ነገ ከነገ ወዲያም ከዛ በኋላም ስላለን አብረን እንግዲህ ይቅርታ አድርጉልኝ። ሁለቱ እጃቸዎቹ ያወጣችሁ ኢንሻአላህ ነገ በሰሐቢው ከሰሐቢው ጋር እንገናኝ እያልኩ እዚህ ላይ ሰናበታችኋለሁ። ወላሁ አለም ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅማዒን። السلام عليكم ورحمة الله وبركاته جماعة. جزاكم الله خيرا أستاذنا. الله يدلوت إن شاء الله. الله برسو درس من الدكام. الله يدرقن الصوم أجر إنيان بمستمر أجر مياقن. الله يدرقوت إن شاء الله. أتعفان توت بدنيا بجنة إن شاء الله. نور على النور إن شاء الله. جنة ترف الدوس أتعوت. الله يدرقلوت أستاذاتنا إن شاء الله عافية وتم. الله يتبقوت كبيتو كمن لا بيتسوق. الله يتبقوت إن شاء الله. الله يدلوت جزاكم الله خيرا أستاذنا.